እና ምንድን ነው የምታረገው ወንድሞች? ወላሂ ተቅዲሃ በአስራ አንድ ወር እንደፈለገችው ቀዳ ማውጣት አለባት። ግን ረመዳን ስለደረሳት እና ሳትጾመው ሁለተኛ ረመዳን ስለደረሰባት ለእያንዳንዱ ቀን አንድ ምስኪን ታበላለች። ቅጣት ነው ይሄ፣ ከፋራ ይባላል። አምስቱ ቀን ትጾምና ቀዳ ታወጣለች፣ እንደገና ደግሞ ምስኪን ታበላለች። እሺ፣ አራተኛው ጥያቄ የቁል ዋሊዲ ሸይኹን ከቢር፣ አባቴ በጣም ያረጀና የሸመገለ ሰው ነው። وفقد ذاكرته ጭንቅላቱስ የሳተ ሰው ነው። وعقله عقله በቃ ሁለት ብትሎ አራት የሚል ሰው ነውና ምን ያደረግ ሳይጾም አላሳለፈው ረመዳኑን በሙሉ ቀዳ እናውጣለት ወይስ ለሰላሳ ቀን ሰላሳ ምስኪን እናብላለት ይላል። ግልጽ ነው ጥያቄ ወንድሞች? በነገራችን አለሁ የለሁም? አይዋ እንደዚህ ተንቀሳቀሱ። እሺ፣ ሰውየው አርጅተዋል፣ ሸምግለዋል፣ አውት ምናምን ኤክስፓየርድ ሆኗል خلاص። ስለዚህ ቀዳም አይወጣበትም፣ ምስኪንም አይበላበትም። ይህ ሰውየው በሁለት ከሻው ያሉ መጥፎና ጥሩ የሚሰሩ የሚጽፉ ሰዎች መላእክቶች የሉ ቢኖሩም አይጽፉ። ምክንያቱም هذا مرفوع القلم ይሉታል። ቀለሙ የሚጽፈው በቀኝና በግራ ያሉ ሁለት ቀለም አድርጎ የሚጽፉ ቀለማቸው አንስተው ደፍተራቸው ጠቅልሎ ወረቀታቸው ጠቅልሎ ቁጭ ያሉ ነው፣ አይጽፉ። ምክንያቱም ከጭንቅላቱ የሳተ ሰው ኢንሻአላህ የሃያ ዓመት ልጅ ቢሆንም ጭንቅላቱ የሳተና ይሽማግለ አንድ ናቸው። እሺ፣ ስለዚህ ጾም አንለውም ወይም ቀዳ አውጡት አንለቸውም ዘመዶቹ ወይም ምስኪን አብሉት አንለውም። እንደሌለ ነው የምቆጥረው በዚህ አዱና እንደሌለ። طيب አምስተኛው ጥያቄ هناك رجل يصوم ويتمشيخ في رمضان فإذا ذهب رمضان تزندق فما رأي الشرع؟ ገባችሁ ጥያቄው? አንዳንድ ሰዎች አሉ በረመዳን ይጾማሉ፣ መጾም ብቻ አይደለም ሸኽና ሸኽ አብዱሰላም ይሆናሉ፣ አንዳንድ ጊዜ ሸኽ ሁሴን ጠላለዲን ይሆናሉ፣ ለምሳሌ እንበል ወሊ ይሆናል ማለት ነው። ወይም ደግሞ ማሻአላህ የቃዲዎች ቃዲ ይሆናል፣ በጣም ይመረቀናል በእንትኑ በዒባዳ በእንትን። አንድ ሸዋል ሲባል አንደኛው ዒድ ሲረግጥ እንግዲህ 11 ወር የተዘንደቅ ዝንዲቅ ይሆናል፣ ዱሬ ይሆናል፣ ታርከ ሰላ ይሆናል፣ መጥፎ ይሆናል፣ ዓሲ ይሆናል፣ ዛኒ ይሆናል፣ ተቅላላ ያለው ወንጀሎች ይፈጽማል። ጾምም አይጾምም፣ ሰላትም አይሰግድም፣ ዚክርም አያደርግም፣ ቂብላም አያቅም። ረመዳን አንድ ሲባል የተመሽየኹ ወየሱም ወዩጢዑ ላህ። ሸርዕ በምን አይነት ያየዋል ይህ ሰውየው? መልሱ አወለን ላ ነቁሉ አነ ሃዛ ቀቢለ ምንሁ ስያሙ አበደን። በማንም ነገር በማንም አቅጣጫ ብንሄድ ብንመጣ ይህ ሰውየው ስያሙ ተቀብሎታል፣ አላህ ተቀብሏል አንልም፣ ለማለትም አንችልም። ልብ በሉ የምለው በደንብ አስተውሉት። ረመዳን አንድ ረመዳን ብሎ እስከ 30 ረመዳን ጾሙ በትክክል ነው የሚጾመው፣ ሰላቱም ምንም አያሳልፍም። ማሻአላህ በምንም አይነት መጥፎ ነገር አታየው። 30 ረመዳን አልፎ አንድ ሸዋል ሲብል ደግሞ እስከ ሊመጣው 30 ሸዕባን 11 ወር ደግሞ ዝንዲቅ ይሆናል አይደለም። ይህ ሰውየው ዑለማዎቹ በሙሉ ያሉት የዚህ ሰውየው ስራ አላህ አይቀበለውም ሲያሙ አሉ። እረ ዑለማዎቹ ምን ነካችሁ? እንዴት ታቃላችሁ? የአላህ ጉዳይ እንዴት ታቃላችሁ ብለን ስንጠይቃቸው ምን አሉ? لأن من شروط التوبة توبة يميل سو شرط عالو كشرط اتشو اندو عالو العزم. تعرفون العزم؟ كذا كنبر كبت مطفو سرانا صلاة متو መጠጥ መጠጣት ዝሙት ማድረግ ተክላላ ማዓሲ ከነበርኩበት ከዚህ ደቂቃ ጀምሬ አልመለስም ብሎ ቁርጥ ማድረግ አለበት። ይህ ሰውየው ግን ለስንት አመታት ነው ሙፍቲና ቃዲ ሆናል 30 ረመዳን ሲባል አስለን ያቃልሱ 30 ረመዳን አልፎ አንድ ሸዋል ሲባል ነገሩ ፈርሶ ወደ ነበረበት መጥፎ ስራ እንደሚመለስ 100% ያቃል አይደለም። እና አንድ ትልቅ ሸርጥ አጎደለ ተውባው አልተቀበለለትም አላህ ሱብሃነሁ ወተዓላ። ምክንያቱም ገና ኮንትራቱ ሲጽፍ አንድ ረመዳን ብሎ ኮንትራቱ ሲጽፍ ለሰላሳ ቀን ብቻ ነው ተውባ ያልኩት አንድ ሸዋል ሲሆን ግን ወደ ነበርኩበት እንትን መጥፎ ስራ እመለሳለሁ በአፉ ባይልም ንያው እንደዚህ ስለሆነ ተውባው ስላልተቀበለለት አላህ ሱብሃነሁ ወተዓላ ረመዳኑ ራሱ አይቀበልለት ማለት። ምክንያቱም ኮንትራቱ ገና ከአላህ ጋር እየተፈራረመ ውድቅ አደረገው። ልብ በሉ ይሄን ነገር ጥያቄ ጠይቁበት سنጨርስ ተከራከሩበት። ምክንያቱም አደገኛ ነው በጣም አደገኛ ነው። ስንት ወንድሞች አሉ ከኛ ስንት እህቶች አሉ ከኛ አንድ ረመዳን ስታያቸው والله መስፈሃ 2 ኪሎ ሜትር መስፈሃ ይዛሉ تسبيح تهلل سيارغو سيصومو سيالقسو قران سيارغو ليلا نو عند شوال عند عيد سيبال اتطيق بقى انا انزيه توباتا تشوا توبا يالوتم مسرس سلللبت يفرس نو قالو شي ثانيا قال بعض العلماء نخاف لهذا الرجل سوء الخاتمه الله اكبر عند العلماء تشو انزيه مسله سوتش بلا اله الا الله يموتال بلن نطرطر علينا نو سيموت لا اله الا الله بولو اندما يموت نو مناقو مكنياتهم حيوتهم بمولو رمضان اسلامي هونال 11 ور دومو كافر هونال سلازي بما شوف يا سالفو ادميو بما فيزنا بما شوفنا بنقتنا بجواتا يا سالفو ادميو دي لا اله الا الله كو عند سو سيموت لا اله الا الله كو الله ملقسلت يهيوتن چماقي نوالو ታቃላችሁ። አንድ በዩኒቨርሲቲ በእስላም ዩኒቨርሲቲ አቂዳ የሚያስተምር ቁርአን የሚፈስር ቢሆንም ላኢላሀ ኢላላህ ከሲሞት ላያገኘው ይችላል። ምክንያቱም ላኢላሀ ኢላላህ ትርጉሙ በማወቅ አይደለም ወይም መሸምደዱ አይደለም የህይወትን ጭማቅ ነው ጭማቂ ነው አለው። 15 አመት ከገባህ በኋላ እስከምትሞስ የነበረ ከአላህ ግንኙነት እሱ ነው የሚወስነው አለው። ስለሰውየው ይህ ግንኙነቱ ረመዳን ብቻ ነበር ረመዳኑ በልቡ አንድ ትልቅ ያበጠ ነገር አለ። እሱ ምንድነው ረመዳን ነው መጾመው እንጂ ከረመዳን በኋላ እንኳ እዛ ነበርኩበትን መለሳለሁ ብሎ ንያለው ጤናማ አይደለምና እኔ እንጃ ሲሞትም ያጠራጥራል አለው። ጉድ ነው አይደለም። እሺ ምከራዋቸው እስቲ ምከራዋቸው ጎና በጎናቸው አሉ። والله والله አሉ እኔ አሁን አሉ እዚህ ሪያድ ብዙ አሉ። ረመዳን ብቻ ጾመው መጅልሳችን ይመጣሉ። ሲመጡ ደሞ والله ሰሃቢ ነው የምትለው ዑማ ነጭ ነው የሚያረጋው ከዛ በኋላ ልብሱ ነጭ ነው የሚለብሰው ጢሙ ትንሽ ያስረዝመዋል ማሻአላህ يعني ሲናገርም ሰላሙ አለይኩም ያለ ነው የሚናገረው 30 ረመዳን ሲሆን አተጠይቅ ከዛ በኋላ። እሺ ስድስተኛው ጥያቄ قيل ان المسافر ان شاء صام وان شاء افطر يلكنو او يتسافر سو اندفلغه نو مرچاو بيجو نو افطر الله قال يبل ايططا صوم الله قال دومو يصوم اوكي لكن ما هو السفر السفر يميبالو باوروبلان قز قز قز قز يميل اوروبلان برد ያለበት እንትን እሱም يعني سفر ነው የሚባለው قالوا نعم بترين كهدس سفر ነው የሚባለው بباس كهدس سفر ነው የሚባለው باهيا كهدس سفر ነው بجمل كهدم سفر ነው باغرو كهدم سفر ነው طيب كرمت بيሆንም سفر ነው بغا بيሆንም سفر ነው لذلك السفر هو مطلق مطلق معناته ነው كفت ነው ስለዚህ የተሳፈረ ሰው ከፈለገ ያፈጥራል ከፈለገ ይጾማል እንላለን። ተግባባን ወንድሞች? ከዚ ወደ አሜሪካ በ10 ሰዓት የሚገባበት በጣይራ ሄዶ ኒውዮርክ ካረፈ አንድ ደሞ በባስ ከዚ ወደዚ ከዛ በሶስት ወር ኒውዮርክ ከደረሰ ሁሉም ሰፈር ነው የሚባለው። طيب ሰባተኛው ጥያቄ ምን ይላል? እየበላሁ ይላል فجر اذان عليه فلما سمعت الاذان اخرجت ما في فمي بافيه نبره وطهوت وهاوم لمطاطات فلقه نبرنا توكوت عليه انديت نو مغبو بقتلبت هايشالم نورو منبر يلال لا هايشال انكونا وطهو نعم عندنا سوتش قالوا عندنا علماء ውሃ የጠጣህ አዛን ካለ በአፍህ ያለው ዋጠው ይላሉ አይደለም? አንዳንድ ዑለማዎች ግን يقولوا هذا خلاف السنه ይላሉ። على كل حال انت يبلح يتطح ياله اذان كسمح قطع اقوارطو يهنو كعلماءه خلاف المياس وطح يهنو ايش اذا 8ኛ ጥያቄ ራስ ምታት ያዘኝና ከዛ በኋላ ደም ወሰዱልኝ መረመሩትና አንድ መርፌ ወጉት ተባለ አንድ መርፌ ወጉን እና የወሰዱልኝ ደም እና የወጉን መርፌ ሁለቱም ያፈጥራሉ? الجواب አያፈጥሩም። ጨርሶ አያፈጥሩም። ምክንያቱም ኢብራ ወይም መርፌ መወጋት አያፈጥርም ኢላ ምግብ ከሆነ ግሉኮስ ከሆነ ምግብ በአንድ ትልቅ ጠርሙዝ አርገው በዛ ስትሪንግ አርገው በደምህ ላይ ያስገቡትና እዛ ላይ ምግብ ካለ ወይ ሙሃ ወይ ምግብ አንድ ነገር ከሆነ ያፈጥራል። ግን መርፌ ከሆነ መድኃኒት ለምሳሌ ቮልታሪን አስፕሪን مثلا እንደዚህ ቴትራሳይክሊን او مثلا اندزي يمساسلو انتي بايوتيك منامن كهونو افطر اشي زتنياو طياقه من هلال يقال من مات رمضان يدخل الجنه هل هذا صحيح رمضان يموتي جنه يقبلالو يي صحيح ادلم بطام كلام باطل نو هي نغر مكنياتهم اندالو اندزي نغغرو اندزي كونه باطل نو رمضان يموتي جنه يقبل مالك كلام ليس صحيح لانه كم من فاجر سنت فاجر يهونو رمضان يموتوالو متط يتطو رمضان يموتوالو اسلام كونو كمسجد وقتو العشاء سجدو كذا بحالا عماون ياسقمطنا بمكيناو ياسقمطونا قطا بار جبتو سيسكر يادرنا كذا بحالا يوطال لماغسو جمعه نو جمعه يموتال انغدي ጁምዓ የሞተ ጀና ነው የሚባል ባህል አለን። ሰውየው ጀና ሊገባ ነው? طيب ረመዳን ደሞ ሌሊቱን በሙሉ ቁማር ሲጫወት ያድርና ቀን ረመዳን ጾሞ ያለ ይሞታል ጀና ሊገባ ነው? አልሙም ጀና የሚያስገባ ወንድሞች ሁለት ነገር ነው ሶስተኛው አለው ኢነል ለዚነ አመኑ ወአሚሉ الصالحات بس ጥሩ እምነት ያላቸውና አቂዳው ትክክል ያላቸው ጥሩ ስራ ያሰሩ እነዚህ ሁለት አላህ ከፈቀደላቸው ጀና ይገባሉ بس ሌላ የለም። طيب 10ኛው ጥያቄ ልጅ 11 አመት ነው እድሜዋ ትላለች እናት ነው የምትጠይቀው። ያ 11 አመት እድሜዋ ልጅ አለችኝ እሷ ለመጾም ትሞክርና እባክሽ አፍጥሪ ያልኩ ያስገደድኩ እንዳትጾም አረጋታለሁ እና ምን ይመስልዎታል ትላለች። والله بزي بطام ستتنيا نشانشي بطام صحاباوچو يسبات عامت يسدس عامت لجوچاچو ياصومو مصوم ترين يادرغواچو نبر 10 قدما سي غبا بطام يربواچونا بطانو يرباچوال حصانوش ناتشو صحاباوچو من يادرغالو اهون انكون يافطر منام بلو اياسبلوتن كواس يامطولتال የሚዘነጋበት ነገር ኳስ ወይም ፈረስ ምናምን ያለበት ይወስዱትና ፈረሱ ሲያጋልብ ያሳይዋል ወይም ደግሞ መዋኛ ቦታ ይወስደውና እዛ ያስዋኘዋል እንደዚህ ያ አንድ ነገር ያኔ ጊዜው የሚገድልለት ነገር ያመጣል ወይም ቁርአን ይحافظዋል ወይም አንድ ነገር ያደርጋዋል እና ቀስ ያለ ቀኑን ይጨርሳል እንደዚህ ያርገው ያስለምዷቸው ነበር ስለዚህ እኛም እንደ ሰሃባ መስለማመድ አለብን እንጂ እንዴት 11 እኮ ቀርባለች እኮ 11 እኮ አንዳንድ ሴቶች አሉ 15 ሳይደርሱ 13 አመት ሲደርሱ የወር አበባ ይመጣላቸውና አቅማ አዳም ደርሷል ይባላል ይሄ አንድ ነው ሁለተኛ ደግሞ በህፃንዋ በደንብ አርገ ትሬን ካላደረካት 15 ሲደርስ ነይ ጾሚ ብትላት በስንት ትግል ነው የምጾመው ላኪን ለምዳው ከቆየች ግን ቀጥተናው እንትነው ስለዚህ አትሳሳፊ እናትዋ ትጾም የቻለችውን ነገር ትጾም ኢንሻአላህ 11ኛው ጥያቄ اكثر الناس يصوم نهار رمضان ثم ينتقم في انواع المآكل والمشارب ما تاسيهون قم بقال يوسدالو عليه ب 11 دور يالتايه مغب مغبوچ يمطالو يالتايو متطوچ يمطالو يالتايو مزناناوچنا ما شاء الله كماليات يمطالو ስለዚህ ከመቅረብ ጀምሮ እስከ ስሑር የሚደረገው የምግብና የመጠጥ አይነቶች በጣም በጣም ለአይን እንኳን የሚቀፍ ነገር ነው እና ከጾሙ አኳያ እንዴት ይሆናል ይላል والله በጣም መጥፎ ነው ይሄ ነገር በጣም ለምን መሰላችሁ ጾመህ ቆይተህ ማታ የተገኘ ብለህ ያም ያም ያም ያም እንደዚህ ስትደባለቅ አሉ هذا መጀመሪያ እንትኑ ጾሙ ያፈርሳል አንልም لصومو من ما ادلم ولكن تخسر الشيء الكثير بزو نغر نو متخسرو بزو نغر تكسرال عنده ايه نغر اند طلات كون ياسبكو انتنو رمضانو اند اند طلات نو يتوسدو يتابات ايه قن دومو عربوني والي استي اسايي الله ماتا ماتا سيمطا انغدي بقا لك اند احيات بلاله ايه عند نو ثانيا الاطباء دكتوروچو انينجا بنانتا علاقم بنيا جنب سعود عربيا بزو دكتوروچ تطيقوال يانانتا هوسبيتال بزو دنبنج نلو رمضان نوالو رمضان كعشاء هدو يتاممي راسمتات يبزابت سكري بتام كفتهنيا يدرسو يعني يدن بذاتو غفيتو بتام انتن يود انتن يهونو ولتنيا قرطات يهود قرطات يمن يلب دكا منامن ليلتهم بمولو بشتنيوچ سنقبل نو يمن نادرو يلالو مكنياتهم على اغباب سلميبلو يه طينان مغودات يبالال ثالثنيا دمو الله يفلقو نغر افرسكو انت الله يفلقو مندنو تاقالاچو يا ايها الذين امنوا كتب عليكم الصيام كما كتب على الذين من قبلكم لان انت رمضان صوم فرض هونوال كنذا كنانته بفيت ينبروا حزبوچم رمضان مصوم يعني فرض نبر للنسو تقلل ارغن دمو واناو فائده ومندنو لعلكم تتقون الله اندتفروا طاع اندتابزو يعني يرابو سو من اين السقاي እንዳለው ልታውቁ የራብ ነገር የራብ መጥፎነትና ክብደት እንድታውቁ ሁለተኛ ነገር የስሜታችሁ ሸህዋችሁ የሴት ስሜት ያለው የምን ያለው ያኔ ግድልድልድል አርጎ ዝቅ እንዲል ያኔ ልክ እንደ እንስሳ እንዳይሆን لعلكم تتقون تتقون هذه ብዙ ትንተና ታገኛለች الله እንድትፈሩ جهنم እንድትፈሩ ቀዝቀዝ እንድትሉ የመስኪኖች እንትን እንድታውቁ ለዚህ ነው ተባለ እንጂ ጾመህ ወለህ ማታ የተገኘ ብለህ እንትን ማረጉ በጣም እንትን ነው አሉ። እና ጥሩ አይደለም ይሄ ነገር። واسمعوا الى قوله تعالى በምግብ ጉዳይ ደግሞ አላህ ሱብሃነ ወተዓላ ምን አለ? ወኩሉ ወሽረቡ ምን ማለት ነው? ብሉ ጠጡ። طيب ትእዛዝ ነው? لا ትእዛዝ አይደለም። ልትበሉ ትችላላችሁ ልትጠጡም ትችላላችሁ ማለት ነው። አንዳንድ ዑለማዎች ግን ምን አሉ? ትርጉሙ ይህ ሆኖ ይሄ ነገር አቡ አኒስ አለ አቡ አኒስ አይደለ የለም እሺ ማን አለ ሌላ አቡ አኒስ ሌላ የሚሰማኝ አንዱ ደርስን ጨርስ በአማርኛ አርገህ ድገማት ይሄች ነገር በጣም ጥሩ ነች እሷ ምንድነች ወኩሉ ወሽረቡ ብሉ ጠጡ ኦኬ ሁለት ትርጉም አለው አሉ አንዱ መብላት መጠጣት ተፈቅዶላችኋል እንደፈለጋችሁ ብሉ ማለት ነው አንድ ትርጉሙ ግን ምን እንደሆነው አንድ ሰው ርቦት አልበላም ካለ መብላት ትእዛዝ ይሆናል ፈርድ ይሆናል ኩሉ ወሽረቡ يعني ምን ማለት ነው ብላ ጠጣ በጀርባህ ቆመህ እንድትሄድ በራብና በጥማት ኩልሽልሽ ብለህ ከወደክ ግን አንተ ራስ ገዳይ ትሆናለህ ሰው ገዳይ ትሆናለህ ስለዚህ አላህ ብላ ጠጣ ብሎ ያዘዘህ ነው ስለዚህ ሁለት ትርጉም ትሸከማለች አይዋ ምን አለ አላህ ሱብሃነሁ ወተዓላ ወኩሉ ወሽረቡ ወላ ትስሪፉ ግን ከድንበር አትለፉ መብላት መጠጣት ድንበር አለው እሺ እስከምትጠግብላ ላኪን ባንድ ማድ 18 አይነት 25 አይነት ምግብ ታመጣለህ የማን ነው የይሁድ ስራ ነው ይሄ ወይስ የሸይጣን ስራ ነው ሆድህ አንድ ነች በቃ አምጣና ሶስት ሳምቡሳ ትበላለህ ሾርባ ጠጣና ሁለት ተምራ አርገ ወደ መስጊድ ሂድ መተ ሻጠጠህ እረፍ እረፍ በደንብ እረፍና ከዛ በኋላ ትንሽ ሙምኪን አንዲት ካፕ ወተት ጠጠ ወደ ትራዊህ ሂድ ከትራዊህ መተ ከፈለክ ቁርአን ቀራ ከፈለክ ተኛ ስሑር ተነስተህ ደሞ ደንበኛ ምግብ ትበላለህ ይህ ስቨሪ ኖርማል ለጤና ይህ ነው በቂ የነው በቂ ወነት ነው አንተ ፍጡር ከሰላት በፊት 5 ሳምቡሳ እንደገና 15 ተምር 2 ካስ ጭማቂ 2 ለበን 2 ካስ ደሞ ወተት አይደለም እንደገና ደሞ ፈታ የሚባል አለ በለበን ወይም ደሞ በሰልሳ አርገህ ደሞ እንጀራ ጨፍልቀህ ባልቀ ፍትፍት አርገህ ትበላለህ ሄደ መቅረብ ሰግደት መጣና እንደገና ደሞ ከልጆቹ ከሚስቶቹ ምናምን ሆነ ደሞ ድክድክድክ ታርጓለህ ዱባይ በየአይነቱ ምግብ እንደገና ተራውህ ሰግደት መጣና እስከ ስሑር ደሞ ስትበላልክ እንደለቀምት እንደዚህ ስትለቀም ታድራለህ ይሄ በጣም እንትን ነው ወላሂ አላህ ይወደውም ይሄ ነገር ወኩሉ ወሽረቡ ወላ ትስሪፉ አላህ ከድንበሩ በላይ መብላትና ከሚፈለገው በላይ አስቤዛ መግዛት ወይም መብላት በጣም አይወድም ይላል አይወድም ወላ ይحب لا يحب المسرفين اذا تعديت حدود نظام الطعام تخرج بمحبه الله الله اكبر ብዙ ከበላህ ከአላህ ፍቅር ትወጣለህ ይህችን አሁን ያልኳት በሙሉ ማን ነው እስቲ ደርሳችን سنጨርስ ማን ነው የሚደግምልኝ ሶስት ነገር ተናገርኩ አንዱ ብሉ ጠጡ ትእዛዝ ነው ምክንያቱም አንድ ሰው በጣም የራበው አልበላም ብሎ ከሞተ ወይም ከታመመ እዚህ ላይ መብላት መጠጣት ትእዛዝ ይሆናል አንድ ሁለተኛ በመሰረቱ ኩሉ ወሽረቡ ማለት መብላት መጠጣት ትችላላችሁ የአላህን ርዝቅ ብሉበት ጠጡበት ማለት ነው ትእዛዝ አይደለም ሩኽሳ ነው የሰጠህ ወይም ፍቃድ ነው የሰጠህ ወይም ሐላል ነው ይልሃል تمام ሶስተኛ ለጥብ የተናገርኩት ان الله لا يحب المسرفين ከበላችሁ ከጠጣችሁ ከልክ በላይ አትብሉ ምክንያቱም አላህ አይወዳቸውም ስለማይወዳችሁ ከአላህ ፍቅር ትወጣለህ ብዙ ከበላህ ከአላህ ፍቅር ትወጣለህ ይልሃል ኦኬ እሺ 12ኛው ጥያቄ ምን ይላል ናሱን ተሱም ላኪን አክثرና لساننا لا يفطر من غيبة وقيل وقال هل هذا يمسح الصيام አብዛኞቻችን ንጾማለን ግን ብዙዎችን ደሞ ቁጭ ብለን ሰውስናማ በሃሜታ ስናነሳ ቀኑን በሙሉ እንወላለን ይህ ጾሙን ያፈርሳል ወይላል ወላሂ ጾሙ አያፈርስም ብንልም እንደማፍረስ ያደርጋል ምንድነው የጾሙን አጅር ልጭት ብሎ በቃ ይላጨዋል خلاص የጾሙን አጅር ሙልጭ አድርጎ ይላጨዋል እንደዚህ አሉ ነቢያችን ሰለላም አላህ እኮ አንተ ምግብ አለ መብላተ መጠጥ አለ መብላተ መጠጣተ እኮ አላህ የሚጠቅመው ነገር የለም ካንተ የሚጠቅመው ተቅዋ ነው ቀኑን በሙሉ ሰው ሳታማና ቁርአን ስትቀራመዋሉ እሱ ነው ለአላህ የሚደርሰው ይጠቅማል ሳይሆን ለአላህ የሚደርሰው ማለት ነው ስለዚህ هذا يضر الصيام مباشره اولا لا يقال ان الصيام باطل صيامه باطل نو فرسنو قدا ما وطات الله انلم لكن الاجر يحلق اجره كن يلاچال تمام الغيبه تحلق الاجر حميتا اجرن بدن بارغو بملاچ ارغو ملطچ نو ميارغو يقول يقول سبحانه وتعالى يا ايها الذين امنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون الله عند تفرون صوم يتفرد انجي حميتا عند تولوا ادلم الى طيب وما شرع رمضان للجوع والعطش اصلا رمضان لرابنا لطمات بلو ادلم يتفرد وينما يعني الله عند نصوم يفلغن ربون طمتون عند نول ادلم እሱ ብቻ አይደለም መልእክቱ بل يقول النبي صلى الله عليه وسلم عن امرأتين كانتا نعم تستغيبان الناس ሁለት ሴቶች ነበሩ በነቢያችን صلى الله عليه وسلم ጊዜ ሰው ሲያሙ ይውሉ ነበር ሴቶቹ ሁለቱ فقال النبي صلى الله عليه وسلم افطرتا من المحرمات وصامتا مما احل الله سبحانه وتعالى الله حلال يدرغو كسو صمو ولو ولوال مندنو حلال يدرغو مغب متات منا مندزي حلال يدرغو الله كسو صمو ولوال حرام يدرغو دمو بسو دمو سيافطرو ولوال مندنو حميتا حميتا نا مطفو مطفو سرا الله حرام يالو بسو سيافطرو ولوال الله حلال يالو دمو حلال يالو معنات بليلا غزي معنات نو بسو دمو صمو ولوال يعني كمغب كمتات تليتو لكن من سيادرغو والو سو سيامو والو معناتنو ويقول النبي صلى الله عليه وسلم من لم يدع قول الزور والعمل به فليس ليدع طعامه وشرابه يعني بلو بلو سيل نغغر يميا بزا يعني يال هنا نغر وشت سيناغر سو سياما يميول سوكو لا الله كو ينغر ادلم انتن يميلو فليس لله حاجه ان يدع طعامه وشرابه الله كو انت ربوهنا طمته بتولكو لا الله منم نغر ايدرسومكو كنا انت متطبقو طرو سرا سرتاچو كمطفو اندتليو نو هلال اشي 13ኛው ጥያቄ من هلال امراه جاءها الدوره عندي ست يور أبابا متأبات لكنها تتشبه بالصائمين رمضان نو نا يور أبابا متأبات نا أفتاريش يعني الصومتش مجن عند الصومتش مسلاك أنهم بمولو سيتوتشم وندوتشم عند أيوات بلا بقى صومات ولا لش تفتر لش تبلا لش لكن سون داوك إن بلا بقى يعني كوها انت ترك عليك كم جبت ترك عليك يه نغر قالوا كسنة انصار نو قالوا يه نغر مكنياتهم الله لهيوان يفطرلات ويم لهيوان لجوج يفطروا يحيد نغر انداوم سويايات بتبلا نو طرو قالوا علماءو سويايا ما نشيشي حيد يالا ሌሎቹ ግን ሌሎቹ በበሽታ በምን በምን በምን ይሆኑ ግን ተደብቆ ቢበሉ ነው ጥሩ ያኒ የጾመ ሰው ይያያቸው መብላት የለባቸውም ሐይድ ያላት ግን አላህ የፈጠረውና እንድትበላ ብሎ ያዘዛት እንዲያውም በይፋ መብላት መጠጣት አለባታል ሱብሃንአላህ ይህች እህታችን ደሞ ሰው እንዳያያት ተጠብ ትደበቃለች ይህ ነገር አይሆንም ቢ ጠጪ ወንድምሽ ያያይሽ ባልሽ ያያይሽ ሰዎቹ ያዩት በያልሽ በጠጣያለሽ ምንም የሚያሳፍር ነገር የለም እንዲያውም የአላህን ትእዛዝ ማክበር ነው ይሄ ነገር ስትበሪስ ጨጪ ሰው በቃ ምንድነው ሲሉሽ والله እንግዲህ ዑዝር ነኝ ብቲ ማንንም ሰው የሚቃወምሽ ሰው የለም ማንንም ምክንያቱም መሰለሽ እንዴ ለምንድነው አትጾም ያኺ ታግላት አትጾምም እንዴ አይባልም ግን አንድ ሰው ለምሳሌ በጣም ራስ ምታት ይዞኛልና አፈጠርኩ ብትል አረ ምንድነው ይደሞ ራስ ምታት ምናምን ጾሞ ተኝቶ አይውልም እንዴ ይላል የስኳር በሽታ ኮ ነው ትንሽ አስቸገረችና አፈጠርኩ ስትለው ራስንት የስኳር በሽታ አሉ በስንት ሺህ የሚቆጠሩ የስኳር በሽታ ያላቸው አሉ ግን ይጾማሉ ይደሞ ምነካኝ ብሎ ነው ይላሉ የወር አበባ አለኝ ስትል ግን እንዲያውም ያኒ በይፋ በትበላ ነው ጥሩ አሉ እሺ ተግባባን እህቶች አትሳሳቱ እዚህ ላይ طيب ከዛ በኋላ 14ኛው ጥያቄ ምን ይላል هناك عمال عملهم في الشمس እና በጣም በፀሐይ በተለይ በሳውዲ አረቢያ 50 ዲግሪ የሚደርስበት ፀሐይ ሹፌሮች ናቸውና እነዚህ ሊያፈጥሩ ይችላሉ ወይ فكيف يعملون من مسرف አለባቸው ምን ማድረግ አለባቸው ይጣማሉ ይራባሉ እሺ መልሱ اذا كان هذا العمل من العلماءش ይሰራተኛ ይሄን ስራ ተቶ በቀላሉ ሌላ ስራ ለማግኘት ከፈለገ يحرم عليه ان يفطر لمفطر حرام ይሆንበታል ምክንያቱም ዘወር ብሎ ሄዶ ሌላ ስራ ለማግኘት ስለሚችል ይሄን የማይጾም ስራ ተቶ ሌላ ስራ ሊሰራ ይችላል تمام طيب اما اذا تعذر عليه ይሄን ስራ ከተወ ጨርሶ ስራ አያገኝም ከተባለ ግን فليفطر هون يفطرنا رمضان سيالف قدا يوطال اوكي والدليل على ذلك يزين مسرجا كفلغاچو الله سبحانه وتعالى بالقران من عليه ولا تقتلوا انفسكم راساچون اتغدلوا من معناته سويوكو كرابو كطماو راسمتات يزو ازوريت متتل ياودقو سلميتشل وهم اللي تامم يتشلال ሊሞትም ይችላል ስለዚህ በችግር የሚያስገባህ ጾም ተውና ቀዳው ጣበት በኋላ ይላል وقال سبحانه وتعالى لا يكلف الله نفسا الا وسعها الله አንዲት ነፍስኮ የማትችለው በዚህ አይነት ኢባዳ አድርጊ አይላትም የማትችለው ነገር አይጭናትም الله سبحانه وتعالى የምትችለው ብቻ ነው የሚጭናት ማለት ነው هناك رجال مثلا عند عند سواقوش قالوا ويم دمو شوفيروش قالوا لمثالي اني ما قاچو قالوا اهون ككويت اسك سعودي عربيا تلالق يچنت مكينا يزو بزيح صحاي ل 1000 كيلو متر يغوازالو اهون يسويو انديت صوم تلو الله صحاي نو بيي غماش ساعات وها اسفلغوال ምግብ ያስፈልገዋል መድኃኒትም ሊያስፈልገው ይችላል ቀዝቀዝ ያለ እንትን ሊያስፈልገው ይችላል ስለዚህ አፍጥር ትለዋለህ ከዛ በኋላ ቀዳ ያወጣል اما الذين يعملون في المدينه داخل المدن በከተማ ውስጥ የሚሰራ ግን አሉ ይሄን ነገር ፍቃድ አልተሰጣቸውም على طول መጾም አለባቸው ከደከሙ ዘወር ብሎ መተኛት አለባቸው ከጠማቸው ውሃ ምናምን ዘወር ብሎ በቀዝቃዛ እንትን ተኝተው ራሳቸውን ማቀዝቀዝ ይችላሉ ይህ ፍቃድ የተሰጠው ለማን ነው ከአገር ወደ አገር ጭነት መኪና ይዞ በጣም የተቸገረ የሚጓዘው ግን ያፍጥር تمام እሺ 15ኛው ጥያቄ ከሚስቴ ጋር ጅማ አደርግ ነበርና አዛን አለ ይሄ ብዙ ጊዜ ነው መለስኩት አቋርጠውና ያኔ አንተ በእንትን ገላህን ታጥቦ ወደ መስጊድ ሄድ ነው ምለው አይደለም እንዴ ወይስ ቀጥልበት እንደዋለን ወንድሞች? ያኔ እስከምጨርስ ቀጥለውና ከዛ በኋላ ምን አለበት አዛኑ ሲጨርስ አንተ እንደዚህ አይባልም አይደለም? አቋርጠውና እንዲያውም ተውባ ያስፈልጋል። ለምን መሰለ? ያኔ አንተ አዛን መቅረቡን ያወቅ ለምን ነው ወልከፍከፍ ብለ ያኔ እጅን የምትዘረጋው ለምን ወቅቱ አይደለም እንለዋለን። እሺ ከዛ ቀጥሎ ያለው ما هي ليلة القدر الى ليلة القدر يميبالو مندنو عليه يبزو غزي سلا جلصكوت لا ساطرو ان شاء الله. ليلة القدر هي ليلة عندي ليلتك مباركة تبالالك بتام الله يباركاتنا يبركا ليلتنك بهولت نجر مجمريا بركوا ليلة القدر ك83 امت بلاي يتوهنالك እዛ ለሊት ዒባዳ ያደረከው 83 አመት ዒባዳ እንዳደረክ ነው የሚታሰበው። ምክንያቱም ሌሊት አልቀድር خير من 1000 شهر ሺወር እንዳደረክ ነው የሚታሰበውና ሺወር ደሞ ወደ 12 ስናካፍለው ከ85 ከ83 በላይ አመት ዒባዳ እንዳደረክ ነው የሚታሰበው። ስለዚህ ይህ በረካዋ በዚህ ይታወቃል። ሁለተኛ ደግሞ هي ليلة مباركة لانه بالزاليت بالزاليت يا امتون باجت يوطال تمام. ليلة القدر كلوح المحفوظ كتلقو يا الله مزجب ورقه تصفو يمطانا بالزه ليلت اني بالزي امت يمو يموتو سنتناچو انماناچو በሊስተ ተጽፎ ይመጣና ለመልከ ለሞት ይሰጣል። መልከ ለሞት ምን ያደርጋል? 12 ወር ረመዳን ሁለተኛ ረመዳን እስከሚመጣ ስም ያየ ሰውን ይለቅማል ማለት ነው። ዛሬ አቡ አንስ ሊሞት ነው ልቀመው፣ እንግዲህ ነገ ኢብራሂም ስራል ሊሞት ነው ልቀመው ያለ በዛ ወረቀት መሰረት በአመቱ የሚሞቱ ሰዎች በሙሉ እስላሙም ክርስቲያኑም ካፊሩም እንትኑም ሐታ ሃይዋናት እንስሳ ቢሆንም ጉንዳን ብትሆንም روح ያለው ነገር በዚህ አመት ስንት روح ነው የሚነጠቀው የሚወሰደው? መልአከ ሞት ያቃል ምክንያቱም ወረቀት ይሰጣዋል። መቼ ነው የሚሰጣው? ليلة القدر እስከ መቼ? እስከ ሁለተኛው ليلة القدر ማለት ነው። ለምሳሌ በዚህ አመት ስንት ዝናብ ይዘንባል? ስንት ስንዴ ይበቅላል? ስንት ማሸላ ይበቅላል? ስንት ሰው ይሞታል? ስንት ልጆች ይወለዳሉ? ተክላላኩ ነው ያመቱን በሙሉ በዚህ ليلة القدر በተባለችው ነገር ዝናብ ስንት ዝናብ ይዘንባል በወረቀት ተጽፎ ይመጣና ለሚካኤል ይሰጣዋል። ሚካኤል የዝናብና የርዝቅ ወኪል ነው። እሺ መልአከ ሞት ይመጣና የሚሞቱ ሰዎችና የሚወለዱ ሰዎች በሙሉ ደግሞ የነሱን ሊስታ ይሰጣዋል ለሚሞቱ ሰዎች። سيدنا جبريل متانا سنت سو سنت انتن لطفا نو سنت بلاء ليورد نو بزي هاد الدنيا سنت غرف نو ميمتاو سنت برق نو انتن يميلو سنت ايرثكويك نو ميمتاو سنت من بمولو لجبريل يسطاونا بزا ورقه مسرتمو سراون يسرال سيدنا جبريل. سلازي ليليتوا يا امتون باجت يمي انتن يمي. ولذلك نبياتكم منالو سبحان الله لو عندك سبحان الله لالو ليلة مباركة يعني باجت يموت يموت ويمصافبت ليلت نو او منالو رب رجل يدخل في صفقة عند سوكو بتلك نقد كونترات يتصافال كاند كامباني. لمثالي اني هبتام سوكو هونكو كمثلا نبل كبيلجت لمثاليك اور جوجل يمتبالو كامباني ويم دومو يوكاهاما يمتبالو ياجابان كامباني كونترات صصفالو من لالو ي 150 مليون دولارز كونتراكت صصفالننا نغدو يجمرال نالن لك سم لك سمي كذا بزي امت كميموتو ليست عليه اني علاقم ይገርማል አይገርምም ወንድሞች? ለምሳሌ አንድ ሰው ከጃፓን የ300 ሚሊዮን እቃል ያስመጣ ወደ አዲስ አበባ ሊያስገባው ኮንትራክት ተጻጻፈ ከማንድነው? ለምሳሌ ከሚትሱቢሺ ሚትሱቢሺ ካምፓኒ ጃፓን ይሄድና ተጻጽፎ ገንዘቡ ከፍሎ እቃ ወደ አዲስ አበባ እንዲገባ ያደርጋል። ለካ ሰውየው ስሙ በዚህ አመት ከሚሞቱ አንዱ ሊስታ በሊስታ ተጽፈዋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ሩብ ረጁልን ይድኹል ፊ ሰፍቀት ወኢስሙሁ ፊል ቃኢማ ይላሉ። ሌላ ደግሞ ምን አሉ? ወሩብ ረጁልን ዩለዱ ለሁ ወኢስሙሁ ፊል ቃኢማ። አንድ ሰው ደግሞ ያገባና ሚስቱ ታረግዛለች፣ እሱ ግን ስሙ ከነዛ መዋጮቹ አንድ ነው በሊስቱ አለ አቅም ግን እሱ ቢያውቅ ኖሮ ወንድሞች በዚህ አዱኒያ አንድ ስራ አይሰራም ነበር። ሞሞቴ ካወቁ ለምንድነው የ3 ሚሊዮን ዶላር ኮንትራክት የምገባው ከሚስቡሽ? ምን አገባኝ ነው ትቼ ለምሄደው? طيب ለምንድነው ከሶስት ወር የምሞት ከሆነ እኔ ሞሞቴ የማቅ ከሆነ ለምንድነው ማገባውና ለምንድነው ምታረግዘው ለምንድነው ምትወልደው? አልহামዱሊላህ بكبريائه وعظمته وجبروته وحكمته وعلمه وقدرته سبحانه وتعالى يمن موتبت كان انكون دبقوا الله سبحانه وتعالى انكون اناقب والله اهون اني لمثالي ازي النبل علي حبشي لمثالي النبل كان سامنت نو متموتو تبلو ورقه متطبت በቃ የማይቀየር እለት ነው ከአንድ ሳምንት በኋላ ሮብ እለት ነው ከአስር በኋላ ትሞታለህ ይሉታል። ጣላቶች ያሉት በጣም ያበሽቁት በተለይ ሙስሊም ካልሆነ ጣላቶች ያሉት በጣም ያናደዱትና ገንዘቡ የበሉትና የበደሉት ይተዋቸዋል። والله ሮብ የሚሞት ከሆነ ማክሰኞ ሄዶ ቤቶቻቸው ብሎ እኔ ነኝ ይላል እኔ ነኝ ያደረኩት አንገታቸው በፋስ እየቆረጠ ልጆቻቸው በእሳት ያቃጠለ ማን ነው ያደረገው? እኔ ነኝ ይላል። ለምን? within some hours ሊሞት ነው በቃ ግድ የለው እሱ። الحمدلله በሉ ወንድሞች الحمدلله የምንሞትበት ቀን እንኳን አላወቀን። አዱንያ አሁን የደረሰችው ቴክኖሎጂና ከፍተኛ ደረጃ አትደርስም ነበር። አሁን ቢልገት ንበል ሮኪፈለር ድሮ ሀብታም የነበረው አው مثلا አሚር ፉላን ማልቲ ሚሊዮነር ሲሆኑ አንተ ከሶስት ወር በኋላ ትሞታለህ ካሉት በንግድ ዓለም ገብቶ ሚሊዮን የነበረው 2 ሚሊዮን ለማድረግ ገንዘቡ ይጥራል? ለምን ይጥራል? ትቶ የሚሄደው ነገር። ስለዚህ አልሐምዱሊላህ ይሄን ነገር እንኳን እና ሌይለተል ቀድር የአመቱን ባጀት የሚወጣበት ነው። ሌይለተል ቀድር ከ83 አመት በላይ ሚዛን አላት ጥሩ ለሰራ ሰው እና ሌይለት القدر ደሞ ቁርአን የወረደበት ለሊት ነው እንላለን። طيب ከዛ በኋላ ምንድነው የምንጨምረው? وهي تقع في ليله اني አብዛኛው ሰሃባ የሚሉ በ21ኛው ለሊት ወይም በ23ኛው ወይም በ25ኛው ወይም በ27ኛው ወይም በ29ኛው ለሊት ነው የምትውለው ይላሉ። والعلم عند الله እንዲያውም አብዛኞቹ ዑለማ ከአንድ ይጀምራሉ። አንደኛ ረመዳን ወይም ሶስተኛ ወይም አምስተኛ ያኒ ኮድ ናምበር እንትን ያሉ በሁለት ለማይከፈል ቁጥር እንደዚህ ያሉ ይሄዳሉ። ኦኬ እና ሌሊተል ቀድር እንግዲህ የዚህ አይነት እንትን አላት ጠብቋት ለማለት ነው። ከዛ ቀጥሎ አንዱ ሰሃቢ ደሞ ይምል ነበር واحد من الصحابه يقول والله العظيم ليله 27 نش ليله القدر ብሎ ይምል ነበር ማለት ነው። طيب ما هي هذه الليله ይቺ ሌሊት ምንድነሽ ብለን ብንጠይቅ والله ምንም አይደለችም የሚታይ ነገር የሚያዝ ነገር የሚጨበጥ የድሮ ኹራፋት አለ ህፃኖች በህፃን በነበርንበት ጊዜ የሚያስተምሩን አጉል የሆነው ትምህርት ነበር እና ሌሊት القدر ካየሃት ሰማዩ ይቀደዳል ይላሉ። ሰማይ ተቀዶ ግመሎችና ካዕባ ታያለህ ካዕባ ቁጭ ብላ በሰማይ ታያታለህ ግመሎች ደሞ ይወጣሉ ብርሃን ደሞ ይወጣል ምናምን ይሉን ነበር። የጠየቀው ነገር ደሞ ይሰጣል ይላሉ። እንዲያው አንድ ሴት በመስኮት ወጣ ራስ ስጠኝ አለችና ሷም ትፈልገው ጸጉር ነው ግን አላህ ራስ መስሎት ራስዋ ልክ እንደ ቀፎ እንደ ግንድ አደረገው ለመግባት ስትል ለካስ መስኮቱ ጠባብ ነው ራስዋ ደሞ 10 እጥፍ መስኮቱ ስለሆነ ለመግባት ስትል አልገባ ማለት ምን ይደረግ እንግዲህ ራስሽ ራስ ስጠኝ ትያለሽ طيب እኔ እኮ ጸጉር ማለት ነው አለች እና እንዴት አላህ አልተረዳውም ይሄ ነገር ይሄኮ ራሱ ለረመዳን ሳይሆን አቂዳችን እኮ ተበላሸኩ ኢማኑ እኮ ፈረሰ እነቴ ነው መጀመሪያ ነገሩ ኹራፋ ነው ዝም ብሎ የሸይጣን አነጋገር ነው ዋናው ምሽክላው ግን ዋናው በሽታው ግን አላህ የልቧ ማወቅ አቃተውና ራስዋ ግንድ አደረገውና ለመግባት ስትልም ቢስላለ መስኮቱን አፈረሱት አሉ ግድግዳው በሙሉ አፍርሰው ነው የገባች እንጂ ዘንቅ ብላ በቃ ራስዋ ወደ ውጭ እሷ ወደ ውስጥ ሆና ታነቀች አሉ ወላሂ እንደዚህ ብሎ ያስተምሩን ነበር አንዳንድ ሰዎች ታቃላችሁ እና ይሄ ነገር ሁሉ ኹራፋት ይባላል የሚታይ የሚጨበጥ ነገር የላትም حتى قالوا نعم اولا ليس هناك ما يرى بل هي ليله مباركه من 83 افضل من 83 سنه ثانيا ምንድነው ماذا نقول اذا رايناها يا اخي متاي ነገር የላትም نقول لكن ليله القدر كوفقه አንዳንድ ነገር የሚታወ በአንዳንድ ነገር ታቃታለ አላህ ሰጣቸው ያቁታል እና ليله القدر كوفقه ግን ነቢያችን ለአኢሻ እንዳልዋት ማድረግ ነው يا رسول الله አለቻችን አለችና ምን ላርግ ليله القدر الله كوفقني አለች قال قولي اللهم انك عفو تحب العفو فاعف عني بيالوات እና እኛ ደግሞ ምን እንላለን اللهم انك عفو تحب العفو فاعف عنا እንላለን ليله القدر ደንበኛውና የተጣራ ከሱና የመጣ ዱዓ የሚደረገው ይሄ ነው اللهم انك عفو تحب العفو فاعف عني ምን ማለት ነው ታቃል በአዱንያም በአኺራም አፉ በለኝ በአዱንያም በምንም አይነት ስቃይ አትሰቃየኝ በአኺራ ደሞ جہነም አትስገባኝ ማለት ነው طيب ومن احيا ليله القدر بالتهجد يغفر له ما تقدم من ذنبه بذا ليله ليلتهم بمولو سيسجد يادره دمو يامتهم بمولو ذنبو يغفرال ايه چماري نو انجي 83 عامت عباده اندادرغه نو متاسبلت وفي هذه الليله يفرق كل امر حكيم نعم كذا قتلوا في هذه الليله نزل القران الكريم من اللوح المحفوظ الى سماء الدنيا تاكلاچو قران جنا 50000 عامت بفيت تصفو باللوح المحفوظ يتقمطه نغرلو لكن نبياتين سيمطو ليله القدر بتبالچو ليله بمول قران 30 جزء وده سماء الدنيا متى بزي هالدنيا الدنيا مالت يچين ቅርብያ ወለኛ ቅርብያ ነው ሰማይ አንደኛው ሰማይ ወረደ ቁርአንና ለጅብሪል ተሰጠ ከዛ ጅብሪል ደሞ ምንም ነገር የሚያቆይ የለም አንድ ነገር ሲከሰት ከዛ ቁርአን አውጥቶ አንድ አያ ተሸክሞ መጥቶ ለነቢያችን ሰጣቸዋል طيب في هذه الليله تقدر الاجال والارزاق والحروب وامور الدنيا كلها بزي عامت سنت طورنت ليكاهد نو በጦርነቱ ስንት ሰው ሊሞቱ ነው ስንት ሰው ሊቆስሉ ነው ይሁሉ በሌት አልቀድር የሚወርድ ነገር ነው يقول سبحانه وتعالى حاميم والكتاب المبين ان انزلناه في ليله مباركه ان كنا منذرين فيها يفرق كل امر حكيم بذيك ليله كل يامته النجر يوسنال امرا من عندنا ان كنا مرسلين رحمه من ربك انه هو السميع العليم لا እሺ ይሄን ጥያቄ በዚህ ካተተና ሁለት ጥያቄ ብቻ ይቀራሉ አንደኛው ጥያቄ ምን ይላል ተራዊህ ስንት ረካዓ ነው አንዳንዶቹ እንደዚህ ረካዓ ይሰግዳሉ ሌሎችም እንደዚህ ረካዓ ይሰግዳሉ ስንት ነው የሚሰገደው ሰላተ ተራዊህ ይላል صلاه التراويح يا رجال ويا نساء مفتوح نو سمنت ركعه بتشا يسجدال كفلكم 10 يسجدال كفلكم 20 يسجدال كذا قتلو جن 3 ركعه ويم 1 ركعه ويتر يتشمرلتال ለምሳሌ 3 8 ነው መስገደው ካልክ 3 ረከዓ ዊትር ከጨመርክበት ስንት ይሆናል 11 ይሆናል 10 ነው መስገደው ካልክ ደሞ ሰላተ ሌል ወይ ሰላተ ተራዊህ 3 ረከዓ ዊትር ከጨመርክበት ስንት ይሆናል 13 ይሆናል 20 ነው መስገደው ካልክ ደሞ 20 ረከዓ ስገድና 3 ረከዓ ከጨመርክለት ወይም 1 ረከዓ ከጨመርክለት 21 ይሆናል ወይም 23 ይሆናል ይሄ ሁሉ ነገር يعني سنة نو ندفل لك جن يبلت أو يبلت أو كهلهم أسرى سوست ركعانو شي أسر ركعات سجدنا هلت هلت هلت هلت ركعا يدرك عندنا سوست ركعا دمو ويتر هلت ركعا سلامة بله ويم سلامة ساتلم سوست ركعا باند سلامتم يعني لتسجد جلاله اشي يمش أرشاو تياك ايه የጥርስ ማፋቂያ ሲዋክ የሚባለው ከአስር በኋላ ሲዋክ ማረግ እኮ ክልክል ነው ይላሉ አለ والله ክልክል አይደለም እንዲያውም አፌል ያጸዳ በለ ሲዋክ አደረክ ክልክል አይደለም ግን ምንድነው ነቢያችን ያሉት የእስላሙ ጸዋሚው ሰው አፍ እኮ ትንሽ ምንድነው ምትሉት شتا مطفو شتو كاوطا الله زندكو اند تلك طرو شتو نو متاسبو اند مسك نو متاسبو على نبياچن بصوم يمطا طرن طرن نو ميلوت بصوم يمطا مطفو طرن كافه كاوطا بزوا تتشجر الله زندي يكو بتام شتو قنجي هونو يجنا شتو نو ميشتو سلازي من ما دلم لذيه نو سواتا سواك اتارق باتادرغ يشالال يالوت لذيه نو والو ግን ክልክል አይደለም ሲዋክ ለታደርክ ይችላል ከአስርም በፊት ከአስርም በኋላ እንደፈልክ ታረጋለህ ናም ይህ የመጨረሻ ጥያቄ ነበር ወንድሞች እና እህቶች አሁን እኔ ወደ እንትን ወስዳቸዋለሁ ኢንሻአላህ እሺ አሁን የምወስዳችሁ ትንሽ አንዳንድ ነገር እንደምክር ረመዳን የምታረጉት ነገርና رمضان يمتكلكلوت نغر انقرب لاچو عند تنش متننيا يهونو نطبوش ناتشو زم بلاچو تسمونيا لاچو وي كسماچوس بتغبار تاولا لاچو وي نا انداند مكر اسطاچوالو برمضان بلي بتليه رمضان يمنا درغاچو نغروچ مكنياتوم اني بياچوالو اندنيا ور سنيز بزي ور ወሩን በሙሉ ስለ ረመዳን ብቻ ነው የምናገረው ብዬ ነግራችሁ ነበር ምክንያቱም ቅጥቅጥ ካደረግነው እንትኑ የረመዳን ጉዳይ በደንብ አድርገን ሪቫይዝ ካደረግን ለሚመጣው ረመዳን ጥሩ ረመዳን ልንጾም እንችላለን ነው ማለት እሺ አንደኛ መጀመሪያ ኡዘክሩኩም ቢሐዲስ ነብይ ሰለላሁ ዐለይሂ ወሰለም በጣም ላስታውሳችሁ መፈልገው የነቢያችን ሐዲስ አደራ አደራ አደራ አላችኋለሁ በጣም ማስጠንቀቂያ ነው የሰጡት ነቢያችን ምን አሉ ሶስት ወንበር አሉ ሶስት ደረጃ ወንበር አላችሁ እንት ነው ሚንበር ሚንበር ኹጥባ የሚያደርጉበት ሶስት ደረጃ ሚንበር አላችሁ እና ሶስት ጊዜ አሚን አሚን አሚን አሉ ምንድነው ብለው ቢጠይቋቸው ተመልከቱ እንግዲህ ሐዲስ ሷሂህ ነው ከሶስቱ ምን አሉ شقي عبد مندنو شقي شقي سعيد ادلم بتام يعني ادلبس هنا ملكان دلالو سويو تسفا مياس قرط نو مندنو شقي عبد ادرك رمضان فانسلخ منه ولم يغفر له فقلت امين جبريل متو امين بلالي منو يتاي جبريل مندنو امين املو رمضان ورم بمولو درسو اندسو اغنيتو يمايقفرلت كالتقفرلتنا ذنبو جونجلو سايتاطبلت بزي رمضان يالفه شقي نوالو በጣም በጣም የተረገመ ሰው ነው አሉ። አሚን በላሉ አሚን አልኩት አለ። ይሄን ነገር በጆራቹ በልባቹ በጭንቅላታቹ በደማቹ አስፍሩትና አንደኛው ረመዳን ስትሉ ይሄን ያ በልባቹ እሰሩት። ይሄን ረመዳን ሳይቀፈርልኝ አላህ አፉ ሳይለኝ ከወጣሁበት በጣም በጣም በጣም በጣም በጣም ሸቂ ነኝ ይላል። وفي رواية أخرى من يلالو أبعده الله الله كرحمته يترقو رمضان أغنيته سيقفر التي وطان. وفي رواية أخرى بلله رغم أنف من أدرك رمضان ولم يغفر له أفن شاو يدفع عندما قالتنا يعني اندر قمان نو أن رمضان أغنيته سيقفر التي ألفسو በጣም በጣም አላህ ይርገመው እንደዚህ አሚን በላኝ አሉና አሚን አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ሰሃባዎቹ ይሄን ሐዲስ ተሰሙ አሉ። ገና ረመዳን 6 ወር ሲቀረው اللهم بلغنا رمضان اللهم بلغنا رمضان ይጓጉ ባክ ጌታዬ እኔ እድሜ ከረመዳን በፊት አታርገው የኔ አጀል የኔ ሞት እባክህ ይችን ረመዳን ተሻጋግሬ በቃ አለፍ ስላት ከፈልክ ግደለኝ እንጂ ረመዳን እባክህ ጌታዬ እስከ ረመዳን አቆየኝ ብለው 6 ወር ይለምኑ ነበር። ምክንያቱም የረመዳን ትልቅነት እኛ ግን والله 50 አመት ያደረገ 50 ረመዳን አግኝተዋል። በዚህ 50 ረመዳን ስንት ረመዳን አላህ ተቀበለለት الله اعلم በስንት ረመዳን ነው የተቀፈረለት الله اعلم። ስለዚህ መጀመሪያ የኔ ምክር በዚህ ሐዲስ ነው ሐዲያ መስጣቹ ማስተውሳቹ والله سبحانه وتعالى يقول وذكر فان الذكر تنفع المؤمنين استاوس ማስተውስ እኮ ለሙእሚኖቹ በጣም ጠቃሚ ነው አለ الله سبحانه وتعالى አስተውሳቸው በዚህ። እሺ ሁለተኛ ፋይዳ መስጣቹ 11 ወር የማይገኝ ተውባ በረመዳን ይገኛል። ምክንያቱም ረመዳን ምን አለ الله سبحانه وتعالى እባካችሁ ከኔ ጋር የተጣላችሁ ነው ታረቁኝ አለ። መጀመሪያ ረመዳን درس ሲጀምር እንደዚህ ብያችሁ ነበር እባካችሁ ታረቁኝ እኔ ሰማይና መሬት ተፈጠርኩ እናንተን የፈጠርኩ ጌታችሁ ነኝ ታረቁኝ እባካችሁ ከኔ ጋር የተጣላችሁ ያኒ ተውባ በሉ ማለት ነው። ስለዚህ والله በረመዳን የሚቀበለው ተውባ الله በሌላ ቀን ሊቀበለው አይችልም። رمضان سس نجر نو توباب الاستغفار كادرك الله دس بلوتنا متقبله. سلازي يهن ادل دمو اندا عملتان. سوستنيو اكثروا الصمت يسو يو ينجر اندسو يالاتشو يلم سكهون درس لما جمر نجر نمتسمو برمضان زمتا ابزوالي زم اكثر الصمت الا في ذكر الله كفلك ذكر بملاحظه لا ذكر بزارق ذكر الا درغم قالك دومو صط مالت زم مالت ابزا لمن دنو اندزي وندوچ بيانس كونجل تدناله بزو اجرنا بزو ثواب باتكسبم كونجل الله. اذا اكثر الصمت ايش معنى الصمت زم دروم تبلوال زم عينك زم مالو نعم والله دس الى لي مثالي زم ورق نو عينك زم نعم سلازي زم ابزو برمضان ملاسي ما سرات اللبين كالك دومو ذكر ابزا قران ابزا يعني تسبيح تهليل ابزا بزيه كهونه كن 24 ساعه اندزي ملاسي بتلفلفوم طرو نو قال هنا جن زم ايش ثالثنياو يهم نجر هناتين ممكن سمتاچو لا تاقو تشلالاچو برمضان انقلف ابزالو انديت نو ينجر انقلف يميا بزاو قالو اكثر النوم اكثر النوم افضل من اكثر الكلام بزو كمناجر يبزو مناجر ولفنا የብዙ መናገር አለርጂካለህ መተኛቱ በጣም ቆንጆ ነው አሉ። ለጥ ብለህ ተኝተህ ትውላለህ አለ አጅር አለ ወንጀል ትወጣለህ ላ አልተኛም ካልክ ደሞ ስትለፈልፍና የሆነው ያልሆነ ስትቀዳ ስታወርድ ብዙ ወንጀል ሸምተህ ትሄዳለህና መቅረብ ያዝናል ያንተን መጽሐፍ ቢታይ ስንት መጥፎ ነገር ስትናገር ነው እና ዚክር አላደርግም ካልክ ወይም ዝም ብለህዋል ወይም ተኛ ይላል والله አንዳንድ ጊዜ መተኛት ዒባዳ የሚሆነው ጊዜ አለ እኔ ድሮ አቃለሁ አንዱ የህንድ አገር ነበር አሉ ፈላጭ ቆራጭ ሰው ሳይገድል አይውልም በዳይ የሆነው ክፉ በጣም በጣም ስንት ሰው የፈጀ ነገር ነው ንጉስ ነው አና ረብኩም ለዓላ የሚለው ንጉስ ነው አሁን አማካሪዎቹ አንዳንዶቹ ጥሩ ያማከሯቸው አንዳንዱ ግን መጥፎ ነገር ያማከሩት በቃ መግደል ነው መጨፍጨፍ እንደዚህ ይሄን አገር አፍርሶ ይሄን አገር መገንባት ይሄን አገር አፍርሶ ይሄን አገር ማፍረስ ህዝብ ማጣላት ወጦርነት መክፈት ሰው መግደል ብቻ ነው አሁን አማካሪዎች አሉትና አንድ አዲስ አማካሪ መጣ ምን አለው ታቃለ ዶክተርነት አይነት አለው አማካሪ ነው ጠቢብ ነው ደሞ ምን አለው ጌታችን አለው በሁለቱም ፋይዳ ታገኛለህ አለው ምንድነው አለው ጤናማ ለመሆን ሰውነትህ ቢልድ እንዲሆን ያኒ ሰውነት እንዲገነባ ኃይለኛ የጦር ሰው እንድትሆን ጤና የበላው ነገር ዳጀስት ሆኖ በጥሩ ስራ የሚሰራና ጤናማ ጉልበት ያለው ሰው ለመሆን ትችላለህ ትፈልጋለህ አለው አው እንቅልፍ አብዛለው አሁን ሰው ተደነቁ ግን ሰውየው ዶክተር ነው ምንድነው የፈለገው ሰው የሚተኛበት ጊዜ ሰዎቹ ያርፋሉ እፎይታ ያገኛሉ ካልተኛ እኮ ሰው ሲበጠብጥ ነው የሚውለው ይሄን አምጡት አው እስር ቤት አስገቡት ይሄን አምጡት ግደሉት ናዓም ይሄን አምጡት አፍርሱት ይሄን አምጡት እንትን አርጉት እንደዚህ ስልስሙ መተኛ ታብዛ ነው አላህ ይወድሃል ምናምን ይወድሃል ጤና ታገኛለህ በጣም በጣም እንትን ትሆናለህ ብሎ ሰውየው መተኛ ጀመረ ሰዎቹ እርፍት አገኙ ስለዚህ ረመዳን ደሞ እንቅልፍ አብዛ የንግግር ወልፍ እንትን ካለህ ማለት ነው እሺ አራተኛው ነቢያችን አንዱ ሳያሉ ሳኢም የጾመ ሰው እስከሚያፈጠር ድረስ የሚያደርገው ዱዓ ወደሱ አይመለስም አላህ ሳይቀበልለት አያርፍም አሉ ስለዚህ ዱዓ አብዛ በተለይ በተለይ ከፈጅር ጀምሮ እስከ መቅሪብ ያለው ሳኢም ነህ አንተ ሌላ ሰው ነህ እንደ ድሮ አይደለህም በ11 ወር የነበሩ ሰዎች እንደዚህ አይደለህም አሁን አንተ ሳኢም የሚባለው ትልቁ ኮከብ በትከሻህ የተሰቀለው ነገር አለ ስለዚህ ይሄችን እድል ወስደህ በአመቱ የምትመኘው የነበረ ልጅ ነው የፈለግሽውን እህቴ ልጅ ለምኝ በረመዳን አፉ ነው የምትፈልገው አፉ በይን በልዩ ልጅሽ የታመመ ልጅ አለሽ አድንልኝ በዩ የፈለገውን ዱዓ ረመዳን አላህ ስለሚቀበለው ይህም አደራ እላቸዋለሁ طيب አራተኛው ወይም አምስተኛው ላ ተፈውተ ስሑር ከመብላት አያልፍብህ እንዳታሳልፍ ይህ አንድ ትልቅ ሱና ነው ነቢያችን በተደጋጋሚ ስሑር ብሎ ይደጋግሙ ስለሆነ ንግራቸው በመሬት እንዳይወድቅ ስሑር አትተው ወለው 3 ተምር በልተህም ውሃ ጠጥተህም ብትተኛ ሁለተኛ መቅሪብ አዛን ካለ እባካችሁ 1 ሰከንድም አትጠብቁ ሰላትም ይቀር ሌላም ይቀር ቀጥታ ወደ አፋችሁ ሂዱ لانه تعجيل الفطر وتاخير السحور من سنه النبي صلى الله عليه وسلم سحور زغيته مبلاتنا فطور تلو بله مبلات يا نبياتين سنه سلوهني يم ادرا لاچو الله بزو سو سلميزنغاو مالته نو اشي امستنياو نطب يملاچو አድርጋችሁት የማታውቁና እንድታደርጉት ብዬ ነው። ሞባይል የሌለው ሰው የለም አይደለም? ሞባይል ያኒ እጅ ቴሌፎን ብዙ የማይከስር ነገር በጀዋል ወይም በሞባይል ያደረክ 11 ላይን 22 ላይንስ በየቀኑ ሞባይል ሜሴጅ ወደ ዘመዶችና ወደ ወንድሞችና ወደ ጓደኞች ላክ። ረመዳንን በተመለከተ ሰላሙ አለይኩም አያስፈልግም፣ ምክንያቱም ብዙ እንዳይጨርስብህ ወንድሜ ትላለህ አይደለም። በረመዳን ይህችን ነጥብ ተምረናልና እስቲ ቅመሳት አንድ ትልካለህ። ሰውየው አያቃተም ነበር ተጠቀመባት፣ ለሁለቱም አጅር ይሆናል። እሱም ራሱ የተቀበለው መሰጅ ወደ ሌላ ካላከ የሶስት አጅር ታገኛለህ፣ ያ ደግሞ ወደዛ ካላከ የአራት እንትን ታገኛለህ። ገብታችኋል? ይሄ ነጥብ ሞባይል ያለኝ አሁን የእጅ ስልክ ከፍተውና مثلاً በረካ እላለሁ በረካ እላታለሁ አይደለም? እሺ ብዙ መናገር የምትወጂ ከሆነ እንቅልፍ አብጂ። ብዙ ሰውነትሽ ወደ ማዕሲያ ምናምን የምትጋብዝሽ ከሆነ ቀኑን በሙሉ ተኝተሽ ዋይ ተብለን ተምረናል። በላቸው አዝካርና ቁርአን መቅራት በጣም ይሰለችና የሚደክመ ከሆነ ዝም ብለህዋል ወይም ተኛ። ይህን ጥቅም አግኝተናል ብለህ ላክለት። والله እውነታቸው እኮ ነው ይሄ። እኔ እኮ በጣም አሁን በቃ አንዱ ይመጣል ከሱ አወራለሁ አንዱ ይመጣል ከሱ አወራለሁ ሰው ስናማን ነውላል አዑዙ ቢላ ለጥ ብሎ ይተኛ። ሜሴጅ ባካችሁ በረመዳን ሜሴጅ ተጠቀሙበት ለኸይር ለኸይር ለኸይር። እነተሩ ቢያንስ ቢያንስ ለምሳሌ ምራቅህ መዋጥ አያፈጥርም ወንድሜ ብለህ አንድ ሜሴጅ ላክለት። ሰውየው ምራቁ በጽቅ ባለ ምራቁ መጥፋት መጥፋት መጥፋት በሽታ ከነበረው አዳንከው። ተግባባን ወንድሞች? ይገባችኋል እኔ የምለው? እባካችሁ የነገር እነት ነው። በሌላ ቦታ ላትሰሙት ይችላልላችሁና ተጠቀሙበት። ሞባይሉ ምንም አያከስራቸው። ወሩን በሙሉ ብታዩ ሙምኪን 5 ብር አትከስረው። እሺ طيب የሚቀጥለው ስድስተኛ በተለይ ይሄ ነገር ሳውዲ አረቢያ ባሉት ያሉትና ለሳውዲ አረቢያ ቅርብ የሆኑ እነሱን በሚመለከት ነው። ዑምራ አድርጉ ዑምራ አልፍባችሁ ወንድሞችና እህቶች ነቢያችን በረመዳን ሀገ ከኔ ሐጅ እንዳደረገ ነው ብለዋል። ከነቢያችን ሳሰለም ጎን ለጎን ጠዋፍና ሳኢ አድርገ ሐጅ ያደረክ ሰው ነው የምትታሰበው። በረመዳን ዑምራ እንዳልፍባችሁ። እሺ ሰባተኛ እናንተ አድርጋችሁት የማታውቁ ኢላ قليل ከእናንተ ጥቂት ብቻ የሚያደርጉት ይሆናሉ፣ ግን 90% የማታደርጉት ነገር ልንገራችሁ ለጤናችሁም ጥሩ ነው። አንደኛው ረመዳን ሲባል ሚዛን አንጣ። እዛ ቁም ቁምና ስንት ነህ? 70 ኪሎ ሜትር 70 ኪሎ ግራም ነው 75 ኪሎ ግራም ነህ ወቅ። 30 ረመዳን ሲባል ራሱ ሚዛኑ አምጣውና ተመዘን። ያም ቀይ ነው ያም ጥቁር ነው የምታገኘው፣ ነጭ ወይም ጥቁር ነው የምታገኘው። ብዙ ከደበደብክና ሞኝ ከሆንክ 75 የነበርከው 85 ሊሆን ነው ሚዛነህ። ከሰርክ በጣም ከሰርክ። ወይም ደሞ ረመዳኑ ትልቅ ፍርሳ ነው ትልቅ እድል ነው። ጭምቅ ካደረከው ሰውነተ ደሞ 80 ኪሎ የነበርከው ባንደኛ ረመዳን 70 ኪሎ ከተጣራለ በ30 ረመዳን አላሁ አክበር 10 ኪሎ ከከሰርክ ጤና ሆነሃል ማለት ነው። ስለዚህ ረመዳን አንደኛው ሲባል ሚዛን ባልና ሚስት ሁላችሁም ባልና ሚስት ሆነ ሚዛን አምጣና ሁለታችሁም ተመዘኑና ጻፉት። ከዛ አላህ አላህ እንት ነው ነፍስን ተቆጣጠርና በል እልክ ይያዝ ፉከር አርግ 80 አይደለም ያለው አሁን والله 30 ረመዳን ሲሆን ወደ 70 መውረድ አለብኝ በል እልህ ይያዝ። 30 ረመዳን ሲባል 70 ኪሎ ከገባ መጀመሪያ በጾም ድል ተጎናጽፋል ሁለተኛ ሚዛንህ በመግደል ደሞ ትልቅ ድል ተጎናጽፋል ላለ 30 ረመዳን ሲገባ ደሞ 70 የነበረው 90 ከገባ እንደገና ደሞ ረመዳን በሙሉ በሐሜታና በጨዋታ ያሳለፈው ሁለት ከስሯል ማለት ነው ስለዚህ እስቲ ዘንድሮ ሚዛን አድርጉትና ባነኛው ረመዳንና በ30 ረመዳን ተለኩት አሁን ደሞ 8ኛ ጥቅም ልንገራችሁ ወላሂ እኔ የመከርኩት ነገር ነው ይሄ ሁለቱም ሶስቱም ደም አሁን የምላችሁ ነገር በሙሉ እኮ ነው በሙሉ አሁን የምላችሁ እኔ በራሴ የመከርኩት ነው አሁን የምላችሁ ሁለት ሶስት ረመዳን ገልጬው ነበር ልትረሱት ይችላልላችሁ አንተ ወንድየው ባል ማለቴ ነው ሚስትህ ብትልክህም ወይም ራስህ ብትፈልግም ቀን ረመዳን ጾመህ ወደ ገበያ ትሄድ ወየልህ ወደ ገበያ ከሄድ እኔ መከርኩት ስለመከርኩት እኮ ነው ምላችሁ እንጂ በኪታባችን እንደዚህ የሚል የለም ላኪን በመከራ የተገኘ ነው እኔ ረመዳን ቀን በኋላ አስቤዛ ለመግዛት ስጋና ፍራፍሬ ጥማጥም ጭማቂ ለመግዛት ከሄድኩ ማን ነው የሚያንቀሳቅሰኝ ታቃላችሁ እኔ አይደለሁም ሆዴ ነው ርቦዋል ጠምቶታል አይደለም ያየው ነገር ሁሉ የሚጨርሰው ነው የሚመስለው አምጣ አንድ አሲር ከፈለክ አምስት አሲር ነው የምታረገው ስጋ ካየ አሰላም ይቆጠብሰ ምናምን ብታረገው ትላለ በቃ አትበላውም እኮ ሆዴ ግን ስለራበው የታለ ይደሙ ማርኮ ነው እዚ በቃ እንትን ረፍራፍሬው እንዴት አፍጥጦ ነው የሚያየ 3 ኪሎ ባናና ተገዛለ ምክንያቱም እንደራበህ ነው ራቡ ራሱ ነው የሚጋብዘ ራቡ እኮ አይከፍልም አንተ ነው የምትከፍለው ገንዘቡ አንተ ነው የምትከፍለው አዛዡ ግን ሆድህ ነው ግዛ ብቻ ነው የሚለ በተለይ ቀዝቃዛ ውሃ ካገኘ ያአላህ በበርሚል የሚሸጥ ከሆነ በርሚል ገዝተ ነው ወደ ቤት የምትወስደው ሁሉ ነገር ያንተ አፐታይት በጣም ስለሚከፈት ቀናትህድ ኢኮኖሚካሊ ቀናትህድ ወንድሜ ለመግዛት ትፈልጋለህ ከስሑር እንትከን ኮንትኑ ከተራውህ በኋላ ሂድ والله ተምሩም ጭማቂውም ይትጠለዋለህ ከተም ጠግበሃል በዛ ጊዜ የምትገዛው ኢኮኖሚካሊ በቃሚ በቃሚ በቃ አርገህ ነው የምትገዛው ይህ ነገር እኔ 20 ረመዳን ነው የመከርኩት ቀን ተብሎ ውሃ ለመግዛትም ወደ ገበያ ወጥ ናም እሺ የሚቀጥለው ይሄም ነገር ወሰዱት ወንድሞች والله ይሄ ነገር የማያደርግ ሰው በጣም ደካማ ጻዋም ነኝ ምንድነው ምለው اضعف الضعفاء ምን ማለት ነው በአማርኛ ስጻፉልኝ اضعف الضعفاء ስጻፉልኝ በአማርኛ ምን ማለት ነው اضعف الضعفاء بامارنيا مندنو يني اقطاچو يدكاموش دكاما الله اكبر امات الله اكسلنت يدكاموش دكاما يميبالو لنغراچو رمضان بيقنو عند جزو يمايقرا سولو بيقنو بيانس بيانس دكاما كتباله عند جزو يمايقرا يدكاموش دكاما نو كهونه ሁለት ጅዙ ሶስት ጅዙ ትቀራለህ ካልሆነ ግን اضعف الشيء بيانس كفجر بهالا ويم كسحور بفيت ربع جزو بتقرا كفافله بتقراو كظهر بهالا عند قماش بتقرا المهم بيقنو عند جزو ايه يضعفوش نو اشي 10ኛው ጥቅም ይሄን ነገር ካደረኳችሁ ደሞ والله شوفوا الله سبحانه وتعالى የሚፈልገው ለንገራችሁ ብዙ ጥሩ ስራ አይፈልግም የሚፈልገው የተጣራ ጥቅት ቢሆንም ልድገመው ብዙ ስራ አያስፈልገውም الله سبحانه وتعالى ምንድነው የሚያስፈልገው የተጣራ ስራ ሆኖ ቀለል ቢልም ጥቅት ቢሆንም ስለዚህ የኔ ምክር ይሄ 11ኛው ምክር ነው ምን አለበት በአሜሪካ ያላችሁ በየቀኑ አንድ ዶላር አንድ ዶላር በቀን ትጓዳላችሁ ትጓዳላችሁ ወንድሞች እስቲ ንገሩኝ አሜሪካ ያላችሁ አሜሪካ ድሮ አሜሪካን ነበር አንቺ አሜሪካ አንዲት ምንድነው የምትባለው በሀገራችን ሆነን አንድ ምሳሌ ነበር በትግርኛ ምን ይላሉ እንግዲህ አሜሪካ ማለት በኃይለ ሥላሴ ጊዜ يعني امريكا بايتوبيا سناي نچ نو طويل نو امريكا كونو انجليز كونو نلالن والله بتقام يتقدس نبر انا بتغرنيا نبر انت عيلو انت عيلو امريكا خدليك وعيلو يلالو عيلو معنات يا اهيا منين ياراتش شانكن يا اهيا ليج حصانوا قرنچلانو منچلا يالاچوت منين متبالو يا اهيا ليج ايش دوالا ادلم باك يا اهيا حصانوا ليج من تربالالچ ورن ورنچلا اورنچلا انچي ورنچلا انچي ورنچلا امريكا كو سفلغس فلالغش واله بلن زفن نبر ذا غزي يعني عند امريكا متو مسلين انا يا انديت انديت يا اهيا ليج دس سلالچو اندزي بقى اي مسلينال اندمثالنا اندزفن يهد نبر ذا غزي امريكا سيبال ما شاء الله ما شاء الله طاليان سيبال ليلا نغر نبر اهون كن طاليان انا امريكا وسط يالاچو والله ان انت تبلطالاچو كامريكا بتام مطفو قودا يازو يازو سوش ناتشو يا حبشا قودا يتطرا بقى من اللي بلاچو ان انت تاقالاچو كني بلا جن اني اقاچو الله ينچوش قودا اند حبشا قودا يهونم مرط يهونو قودا ينيا قودا نو والله على كل حال من دنو ملو بيك انو عند دولار لما يازه تتشلم برياض يلاحشو بسعود عربية عند تريال بك انو سلاسة رمضان بيك انو عند دولار بيتشا بتصدقو من توت علاشو تاك علاشو من المتصدقين رمضان بمولو رمضان بمولو نبياتشن بيك انو يتصدقو نبر بيك انو رمضان بل يعني بجاتشو عند سنتيم ايزوم نبر اهون قل اندزي هن لمنيا انيا من لو اندنو عندك ان مالف يلبنم قماش دولار بتوانم سان السدك عندك ان مالف يلبات استي بزي لباتشو كات عرقوت ادرقال لهو كالك والله تادرقوال له تقباب بانو اندموش انداتن قوات قماش دولار عند دولار دوم امدنو بما تبرنو ان بقى انت مسدكو ايش بما تبر يقربهنا انا املو يالو كاند رمضان اسك 30 رمضان عندت كان ساتصدق مالف يلباتم سلازي بقلالو عند بر بيقنو كتصدقكو الله اكبر من المتصدقين برمضان بتام صدقه يمسطو بله تبله تترى له معناتنو ايش 11ኛው እኔ የራሴ ነገር ነው ሁኑ የምላችሁ ያ ኒሳ ሴቶች ኒሳ ሴቶችን የሚመለከት ነገር ነው ሴቶች ሰማላችሁ እዚ ላይ 170 ሰዎች አላችሁ ወላ በዛ በዳሩ ቢላልም እንደ 50 60 80 አይጠፋም 250 ምናምን አላችሁ እዚ አይደለም ሴቶች በሙሉ እባካችሁ እባካችሁ የወንድማችሁ የሼክ ኢብራሂም ስራጅ مكر وسدتنا باكاچو رمضان كطوات جمرو اسكماتا يعني سونتاچون اتاسوبو اتشلالمو طورو لبس لبساچو شتو ارغاچو باكاچو بيتاچو لاي وزوز وزن اتبلو سويو صوم سلوهني يعني مطفو سرا بايسرام يا وسو سولنا بعباده بتشان ديون قنو እባካችሁ ሴቶች አበብ ያለ ጦታችሁን የሚያሳይ ባታችሁን የሚያሳይ ክሬምና ሁምራ ምናምን ሚኪያጃት ያደረጋችሁ نحن هنا ዚኳለን አልጠፋንም ያላችሁ ወንዶቹን አትረብሹ እባካችሁ ቀን ረመዳን ታገሱ ወንዶቹ አንዳንድ ጁዙ እንዲቀሩ አንዳንድ ዶላር ሰደቃ እንዲያወጡ ምስኪን የቲም ካሉ እንዲዘይሩ ቁርአን ዲያበዙ استغفار ዲያበዙ ታገሱ ሴቶች ምክንያቱም ወንድ ሞኝ ነው ወንድኮ ሞኝ ነው ታቃላችሁ رجال አሉ عربو سيمسلو هو طفل كبير ወንድ እኮ አለ ባል ትንሽ ህፃን ትልቁ ህፃን እኮ ነው አሉ። ህፃን ነው በጠባይ ህፃን ነው ግን ትልቅ ህፃን ነው ይላሉ። ስለዚህ እኔ እነቴ ነው አሁን እንደ ሼክ አይደለም የምነግራችሁ ያለው እንደ ወንድ ነው። እኔ አሁን ሼክነቴን አውርዱትና አሁን ኢብራሂም ስራጅ እንደ ጓደኛችሁ እንደ ወንድማችሁ ነው መከራችሁ። እነቴ ነው እኔ ወንድ እኮ ነኝ። እኔ ወንድሞቼ ሴት እንደሚያስጓጓቸው እኔም ሴትም በጣም ነው የምታስጓጓኝ አይደለም እንዴ? ረመዳን ሚስቴ በጣም ተበጃ ዑምራ አድርጋ ምናምን አድርጋ በቃ እንትንዋን እንትንዋን ዳሌዋን እንትን ያለሽ ከመጣሽ እኮ ወይኔ ነው ምለው። ወይኔ ኢብራሂም ታገስ እስቲ ጎንበስ በል ነው ምለው። ስለዚህ እውነቴ ነው ይሄን ምክር ተቀበሉኝና ረመዳን በቃ የመጥበኽ አይደለም የማድበት ሊጥ ምናምን ሽኩርት ምናምን የበዛበት ልብስ እሱን ልበስ በቃ ባሎቻችሁ በቃ ዘወር ብሎ ጀርባችሁ እንደሚሰጡ አድርጉ። እውነቴ ነው። ከዛ መቅረብ ሲመጣ እንግዲህ እናንተ ታቃላችሁ ምትሪየሱም ጠበንጃውም ቦምቡም ሁሉ አውጡት እንደፈለጋችሁ። እሺ 12ኛው ምክር ምክር ሳይሆን የሚያስቅ ነገር ነው። አንድ እኮ ነው በቴሌቪዥን ሼህ አላቸው نعم እኔ እኮ ቀን ረመዳን እኮ ከሴት እኮ ሰብር የለኝም አለው። በቀን ረመዳን ሚስቴ ካየሁዋት በጣም በጣም ጥሩ ከለበሰች ጥሩ እንትን ካለች ሰብር አላገኝም ለሴት አለው። ከዛ ሼህው አለው ኡማል ايه افطر به يا اخي አለው። ግብጽ የነበራችሁ ቋንቋ ታውቃላችሁ። ኡማል ايه افطر به يا زول አለው። ያኔ በሱ አፍጥር ባክህ ቀን ታገስ አለው። መቅሪብ አዛን ሲል በሱ አፍጥር አለው። በሱ ምንድነው በሱ ያኔ በጅማዕ እና በግንኙነት አፍጥር አለው። ቢያንስ በሱ አፍጥር አሁን ግን ቀን ግን ታገስ ማለት ነው። نعم እሺ ከዛ ቀጥሎ ያለው 13ኛ ማለት ነው። ኦ ይህ ነገር እኔ አንድ አመት ሞክሬዋለሁ። ለተመኩሩት ከፈለጋችሁ በጣም ጥሩ ነው ስትመኩሩት። በነገራችን ላይ እዚ ላይ ነርስ አሉ ዶክተሮችም ሊኖሩ ይችላሉ የጤና አዋቂዎች ሊኖሩ ይችላሉ ከተሳሳትኩ ሊያርሙኝ ይችላሉ። ምክንያቱም የጤና እንትን ምናምን የነፋካልት አይደለም ግን ሁለት አመት ነው የመኩርኩት። በጣም ደሳለኝ ነገሩ። ምንኪን በጭንቅላቱ መጨቅላጣችሁ መጥቷ ያቀም ይሄ ነገር አሁን ለመጀመሪያ ጊዜ የምትሰሙት ነው። ምን መሰላችሁ نظف بطنك في ليله من ليالي رمضان عند 3 لتر بمرض برمضان وسننا ይሄ ሶልት የሚጠጣል አይደለም ሶልት ወይም ደግሞ በተቅማጥ እንትኑ ሆድህን ጥርግ ቀርጎ በቃ እንትን የሚያጠራ ምንድነው እንትነው ቡርጋን ለዋለን በትግርኛ ወይም ሶልት ወይም ደግሞ አንድ ነገር ተጠጣና ቀኑን በሙሉ መረቅና ሻይ መረቅና ሙቅ ነገር ብቻ ተጠጣቱልና በሆድህ ያለው የስንት ወር የስንት አመት ጥርግርጎ በቃ ሆድህ ጽድት ብሎ እንትን ይወጣል። ምንድነው በአማርኛ የሚባለው? አይዋ ሳላንግሊዝ እንግዲህ አቡ አደል ትግርኛ ነው የምትናገረው መሰለኝ። አው ሳላንግሊዝ ነው ምንለውኛ ሳላንግሊዝ ማለት ያኔ ቡርጋ ሽሮቦ ምናምን ለዋለን። እና ረመዳን ለምን መሰላችሁ እንደዚህ ያልኳችሁ በሌላ ቀን ሆድህ በየአይነቱ ምግብ ሞልቶ ተነፍቶ በቃ ገምቶ ይውላል አይደለም? እሱን ለማስወረድ ብዙ ነው የምትጨነቀው። ግን ረመዳን ጾመት ይውላል ሆድህ ባዶ ይቆይና ትንሽ ማታ አንድ ተምር ሾርባ ትንሽ በቃ ሳይበዛ ውሃ ምናምን አድርገህ እስከ ያኒ እስከ ኢሻ ትንሽ ከዛ ግን አትብላ ምንም ነገር ምግብ አትብላ። እንደውም መቅሪብ ሲል ሶስት ተምር ይበቃሃል ውሃ ተጣለህና ያችን ሳልትና ያችን ቡርጋ ተጣጣ ለሊቱም በሙሉ ሳትተኛ ለሚስትም እንትላታለህ ስስ የሆነው መረቅ ዝም ብሎ አጥንታል አይደለም አጥንት ታበስለውና የሱ መረቅ ትንሽ በአፈ ጣፋጭነት ስላለው ዝም አለ ስፍር አለ ምንም ልክንትን ስጠጣድር በየሰዓቱ ሁለት ጊዜ ነው ሰገራ ቤት የምትወጣው የነበረው ቆሸሻ የነበረው በሽታ የነበረው በጣም ታቃላችሁ አንድ ዶክተር ሲለኝ የብርክ የጉልበትና የአጥንት ቅርጥማት ቁርጭምጭመት ተምትል ቁርጭም እንትን ያኒ ሮማቲዝም ትንሽ የሮማቲዝም በሽታ ያለው አሉ። ሁለተኛ የጭንቀትና የነርቭ ሲስተም ጭንቀት ያለው አሉ። የደም ግፊት ምናምን ያለው ይሁሉ ያለው አለ። በየ 3 ወር ገፋብልን በየ 6 ወር ይሄን ነገር የሆድ ማጠቢያ አርጎ በዳም ጥርግርግ አርጎ ቢያጥበው አለ ትንሽ እንትን ይለዋል አለ። والله እኔ ሁለት አመት መኩሬ ያለው ወንድሞች ለሊት ከኢሻ ሰግድና በቃ ይሄን ወስዳለሁ አው ትራውህ እንግዲህ ላይ መች ይችላል ግን ትራውህ ሲቀርብ ጠጣና በትራውሁ ጊዜ አይመጣም ያው ትራውሁ ገፋብል 40 ደቂቃ እንደዚህ ስለሆነ ከዛ ቀጥሎ ግን እስከ ፈጅር ቢያንስ 10 ጊዜ ወደ ሰገራ ቤት ከሄድክ ሆድ እንደ ህፃን ሆኗል ማለት ነው። እሺ ይስተመክሩት ወይም ደሞ ይሄ ነገር የሜዲካል ሰዎች ካላችሁ ስህተት ነው ብትሉኝ ይቀበላለሁ። እኔ ከሜዲካል ያመጣሁት አይደለም ከመከራ ነው። እኔ መከርኩትና በጣም ደስ አለኝ በሰውነቴ ግን እኔ የሚስማማ ሌላ ሰው ላይስማማ ይችላልና ደርሱ ሲጨርስ ኮት አድርጉትና ይሄን ነገር አሳያይ ስጡት። بس እንደ ነገር አለ ወንድሞች በዳሩ ቢላል ያላችሁ ወይም በዚህ በደር ያላችሁ ወነቴ ነው እኔ ትናንትና የተከሰተው ነገር አለ። ትናንትና የተከሰተው ነገር ከተደገመ ግን والله እኔ ለዘል ዓለም ከፓልቶኩ ይርቃለሁ በቃ ምንድነው መሰላችሁ አሁን እላችኋለሁ ከሌላ በሌላ ምንጭ የማታገኙት ይሄን ነገር ለመጻፍ እኔ ከትናንትና ጥዋት ጀምሬ ቀኑን በሙሉ ዛሬ ቀኑን በሙሉ ሳወጣ ሳወርድ መጻፍ ሳወጣ መጻፍ ሳወርድ ወንድሞቼ እንድትጠቀሙ ብዬ አመድ አፈር በልቼ ያከማቸው ትምርት ስጠጣችሁ አሁን ማን ነው እንግዲህ ኮሜንትና አስተያየት ሰጥቶ የሚጨምርበት ስል አረታችሁ እኔ والله ደም ያፈላል። ምንድነው እናንተ ሳትጠቀሙ ስትቀሩ ነው እንጂ ለኔ ልታስተምሩኝ አትችሉም። والله ما تقدروا አሁንም ቢሆን ልታስተምሩኝ አትችሉም። አፌ ሞልቼ ነው ምለው እኔንም ማስተምራችሁ ግን እናንተ የተማራችሁት ነገር እኝክ ካርጋችሁ ሪቫይዝ አድርጋችሁ ስትካፈሉ እጃችሁን ስታወጡ አስተያየት ስትሰጡ ያኒ አክቲቭ ስትሆኑ እንደዚህ እኔ ደስ ይለኛል። ምክንያቱም ትምርቱ ገብቷቸዋል እየተጠቀሙ ነው አልহামዱሊላህ የዘራሁት አፈራ እላለሁ። ላኪን ትናንትና ማን ነው ማይክ ሚዝና በበድር ከበድር ወደ እንትኑ ወደ ዳሩ ቢላል የሚያስተላልፍ ወይም ከባዳሩ ቢላል ወደ እንትኑ ወደ በድር የሚያስተላልፍ እስቲ አንድ ብል አንድ ሰው ዝም አሉ። ጉዳዩ በጣም አስፈላጊ ጉዳይ ነበር። የመጣው ረመዳናችን ለምንድነው ይሁሉ አመት ዝም ብለን በዝምታ ምናልፈው? شهر العباده አይደለም شهر العلم አይደለም شهر القران አይደለም ለምንድነው ፓራላይዝ የሚሆኑ እነዚህ ሩሞች? ለምን አንዳንድ ትምርት አንዳንድ ቁርአን አንዳንድ ተጅዊድ አንዳንድ ተፍሲር አንዳንድ ፍቅህ ያደረግን ለምንድነው በቃ በጣም እንትን ለምን አናሳምረው የሚለው ክርክርና መወያየትና መነጋገር በር ከፍቼ ነበር በሁለቱም ሩም እንዲተላለፍ። ممكن ባንዳንድ ቴክኒክ ሊሆን ይችላል እኔ አላማቸውም ወይም ደግሞ መጥፎ አድርጋችሁም ባልልም ግን እነቴ ነው ይገርማል ከመቶ ከሁለት መቶ ሰው እጁ አንስቶ እኔ አሳልፋለሁ በጣም በሸኩና ወስ ሁለት ሩሙን ትቼ ነው ወጣሁ። አሁን ደሞ ይሁሉ እንደዚህ ኮታ አርጉና መጨረሻ ይችን ነጥብ ትጨምራለህ ትናገራለህ ስለ ዝም ስትሉ ግን እነቴ ነው በቦታ የሆናችሁ ሚዛን ብትሰጡት በጣም እንትን ነው። አሁን የተናገርኩት በሙሉ ሜዲካል ከሆነ ሜዲካሎች ያላችሁ ስጡት የስፖርት ከሆነ ያልኩት የስፖርት ያላችሁ ስጡት እና ተሳስቼ ከሆነ ተሳስተሃል ይሄ ነገር አይሆንም በሉኝ። ኦኬ እሺ እንግዲህ ይሄን ልጨርስና اذا نقول ሆድህን አጥራ አጽዳው በረመዳን ስለመከርኩት እላለሁ። 13ኛው ወንድሜና እህቴ ልመክራችሁ የሴክስ ጉዳይ እንደፈለክ አርግ ለሊቱን በሙሉ بس اباكه اباكه اسك سحور بتشا يهون سحور اسكم التبلا دنبرو كذا ايلف مكنياتهم كسحور ناس كفجر ياللچو تقيت ساعات نچ وضو ارغه ويم غلان تاطبه وضو ارغه اذا غبي كاله بغبي وسط وسط وسط بيوچ وطانا قچ بلزا كواكب تياييه چلماو سما يايه نفاسو يتنفس سبحانك ربي سبحانك ما اعظمك يا رب انزي كواكبتنا ينچرقا انزي نجمنا انزي فطرت يفطرك جيتا سبحانك ربي سبحانك بل اندزي يالك اذان فجري لنا هده فجر سجدهنا በዛ ጊዜ ባካቹ የሰክስ ጉዳይ ጣላታቹ ይሁን ከሱሁር በኋላ ያለው ሸይጣን በደንብ አርጎ ጦር ያኒ የጦር እንትን የሚዘረጋው እዛ ጊዜ ነው والله ቀኑን በሙሉ ለቱን በሙሉ ዞር ብለ ያላየሃት ምስተ ከፈጅ ከሱሁር እስከ ፈጅር ያለው ይዘይንልሃል ሸይጣን እዛ ጊዜ ደስ ትልሃለችና ጾምህን ለማፍረስ ለሚፈልግ ስለዚህ አሁን እንስማማ ሁለታችን ሁላችን እዚህ ያለ ነው የከሚስቶቻችን ከባላቻችን የምናደርገው አላህ የፈቀደው ነገር ከዒሻ እስከ ስሑር ይሁን ከዛ ጣላታችን ይሁን ተግባባን ይህም ራሱ ጻፉትና አሳምሩት እኔ ስጨርስ ነዓም ይሄ ነገር እንደዚህ ነው እንዲያውም እንደዚህ ነው ከጭንቅላታችሁና በጣም ጥሩ ቃላት ጨምሩበት እሺ 14ኛው አዝካርና ምናምን የሚደረገው ረመዳን እንደፈለካር ግበስ ሁለት ነገር አብዛ መጀመሪያ ቁርአን መቅራት አብዛ የቁርአን ወር ነው ቁርአን እስከሚደክመህ ድረስ ቅራ አንድ ሁለተኛ ኢስቲግፋር ከዱዓ የተደባለቀ ኢስቲግፋር አብዛ سبحان الله والحمد لله ولا اله الا الله بل بزو اذكار الله ادلم كفلغاچو ارغوت گن يمتابزوت قراننا استغفار كدعاء غايت يعني يتدبلقه استغفار ابزوت لمن مسلاچو اندزي يالاچو لان رمضان نبياچن دالوت اوله رحمه اوسطه مغفره واخره عتق من النار ስለዚህ እስትግፋርና ዱዓ አብዛ ቁርአንም አብዛ ምክንያቱም ወሩ የሱ ወር ነው የቁርአንና እስትግፋር ወር ስለሆነ እንደዚህ አፉ በለኝ ጌታዬ አብዛ ሰምታችኋል አሁን ለለተ القدر ካየሁ ምንድነው እምለ اللهم انك عفو تحب العفو فاعف عني طيب 15ኛው من سابك يسدبه بانت يا فايزه بانت يا شوفه منم نغرا تملسلت اللهم اني صائم بله زنبلالو يهدمو اللهم اني صائم مالت يانتن سنفنا ميجلص ادلم بل يانتن وندنتنا يانتن جبدنت ያንተን ኢማን የሚያሳይ ነገር ነው ምክንያቱም ነቢያችን እንዳዚህ አሉ አንድ ሰው ከሰደበህ اللهم اني صائم እኔ ጾመኛ ነኝ ብለህ ዝም በል ቢሰድብህም እኔ ጾመኛ ነኝ ብለህ ለአላህ ስጠውና ምን አይነት ምንዳ እንደምታገኝ አላህ ብቻ ነው የሚያውቀው طيب ከዛ በኋላ የመጨረሻው ወይም ከመጨረሻው በፊት ያለችው እባካቹ ሲጃራ የምታጠሱ ሰዎች ረመዳን ትልቅ እድል ነው ሲጃራው እንድታቋርጡ ምክንያቱም 12 ሰዓት ሳታጠስ የቆየው ትናንትና በሻዕባን በሌላ ወር ቼን ስሞከር የነበርከው ሲጋራ በሲጋራ የምትለኩሰው የነበርከው ለአስራ ሁለት ሰዓት ሰብራ አርገሳታ ጤስ የዋልከው ሰው ሁለተኛው 12 ደሞ የሌሊት ማለቴ ነው ሰብር ለማድረግ ትችላለህና خفف ቢያንስ ቢያንስ ሲጃራ ተው ባንልህም ሁለት ፓኬት የምትጠጣ ከሆነ ግማሽ ፓኬት ብቻ አድርገው። ወር ሙሉ አንድ ወር ሙሉ እንደዚህ አድርገ አዳፕት ሆንክ ከረመዳን በፊት ራስህ ይተዋል ኢንሻአላህ ሰውነት። እድለኛ ከሆንክ በረመዳን ሲጃራ ለማስቆም ትልቅ እድል ነው። ሚስትህ ለሚስቶች ልንገራቸው እርዱዋቸው። አንቺ ሚስት ልትረጁች ያለሽ ባልሽ እነቴ ነው ቀኑን በሙሉ ራሱል ይተወው ነው እንግዲህ አያጠስም ምክንያቱም ረመዳኑ ይፈርሷል። ማታ ሲሆን በሲጋራ እንዳይጀምር ቀዝቀዝ ያለ ጭማቂ ቀዝቀዝ ያለ ወተት አቅርበሽ አንቺም ጠጋ ጠጋ በይውሽ እንድረሳው አንቺ እንደ ምግብ ሆነሽ ቀረቢ ምግብም ቀርብለት። ወደ ሲጃራ ሲሄድ ላ ተው ወንድሜ احبك والله በጣም ነው ወደ ይሄን ተው ከእጁ ያነሳሽ ከእጁ የመነጠቀሽ አንቺም ልትረጁች ያለሽ። የመጨረሻው የመጨረሻው ምነው ምንድነው ወንድም በየቀኑ እስቲ አንዳንድ ብር 10 10 ብር ባንድ ቦታ አስቀምጥና عيد ሲሆን ለሚስት ሀዲያም ጣላት ሸቶ አበባ ያኒ ደስ የሚላት ምክንያቱም عيد ሲመጣ በአንድ ጊዜ ገንዘቡ ሲወጣ ትንሽ ይቆጫል አይደለም። ስለዚህ ረመዳን በሙሉ አስቤዛ ለመግዛት ስትሄድ የመቶ ብር የምትገዛ ከሆነ የ80 ብር ግዛና 20 ብር አስቀምጠው ባንድ ወር 600 700 ብር ከሆነልህ ለሚስትህ እንዴት የመሰለ ሀዲያ ታመጣለህ ለልጆችህ እንዴት የመሰለ ሀዲያ ታመጣለህ በግ ታርዳለህ ስጋ ትበላላችሁ ጮማ ትበላላችሁ በየአይነቱ ሻይና በየአይነቱ ጭማቂ ስትስቁ ስትጫወቱ recreation place ካለህ ደሞ ከዛ ደሞ ገንዘብ አውጥተ 3 ቀን ደስተኛ ቀን እንድትውሉ ከሚስትና ከልጆች ትንሽ እስቲ deposit ለማያዝ በረመዳኑ መኩር እያልኩ ዛሬ ስንት ናቸው 17 ጥቅሞች የሰጠኋችሁ والله اقول لكم በቀላሉ ከጭንቅላት የሚፈልቁ አይደሉም በስንት ጥረት ነው ያመጣኋቸው ያሰብኩ ያወረድኩ ያልኩ ስላመጣኋቸው ተጠቀሙባቸው። አሁንም ቢሆን አንድ ሰው አንድ 15 ደቂቃ ለመናገር አይፈቀድለትም። አንዳንድ ጊዜ እኔ ተፍሲር ሳደርግ ወይም ደሞ እሁድ ስናገር ወይ ቀዳሜ አንዱ ማይክ ያመጣና የሁሉም ነገር እንትን ይወስዳል የሁሉም ሰዎች እድል ይወስዳል። ለአሁን ምንድነው አንድ ቶፕ አንድ ፖይንት ያዝ ለምሳሌ አንድ ፖይንት ከነዛ የተባለ አንድ ፖይንት ያዝና በጣም የምታደንቀህ ከሆነች ወይም ልትጨምርላት ከፈለክ ወይም ደግሞ ያኒ ልታሰፋት ከፈለክ ሁለት ደቂቃ ወሰድና ተናገር ከዛ ማይኩ ለሌሎቹ ተውና በዚህ ኢንሻአላህ አንድ 40 ደቂቃ ብንወስድ በጣም ደስ ይለኛል። ይያልኩ የዛሬ ድርሳችን እዚህ አስቆመዋለሁ። ሁለት ሰዓት ልክ ስለተናገርኩ ይበቃኛል መሰለኝ ለእናንተ እተዋለሁ ኢንሻአላህ። እና እባካችሁ ሩሙ የሩሙ ህብረሰረሰር እናንተ ናችሁ የሩሙ ብሬን እናንተ ናችሁ እኔ አይደለሁም ተናገሩ እባካችሁ። እኔ አቀለሁ እናንተ የዱንያና የስፖርትና የፖለቲካ ጉባኤ ቢደረጋሁን والله ሚሊዮን ሰው መጥቶ ነው የሚናገረው። ምን ነካችሁ የአላህ ቃል ሲጠቀስ የቁርአን የተፍሲር የፈቅህ ነገር ሲነገር ለምንድነው 100 ሰዎች እጃቸው የማታወጡ? እኔ እኮ ፉቃሃ ሆኑ ፈትዋ ስጡ ጥያቀ መልሶ አይደለም የምላችሁ። እናንተ ስትሰሙ ቢያንስ ቢያንስ ከነዚህ 17 ነጥቦች አሁን አንድት ይወደድካት አለች አይደለም ያካት ነገር ስለሷ ተናገር ነው ማለት ማይክ ፍሬ።